ثلاثيات، رباعيات، خماسيات، سداسيات، سباعيات. لذي سدست أرستناتشو لدغماتشو ياو أديس نوار السراسو سمتاتشو ماتاكم. ثنائيات، ثلاثيات، رباعيات، خماسيات، سداسيات، سباعيات يبالا. نا ثنائيات مالت هلت نجر سوستنيا للو نجر بديناتشن بزوالو اثنتان فقط هلت بيتشا سوستنيا للو نا إهن نجر من دناتشو هلن بايهنم عند مسالي مرت مرت يهونو ويمدو مويم مرت ناتشو زاري ثنائيات. ثنائيات هلت مالت نو اثنين ثنائيات اثنين هلت مالت نو لما تأوسامت دمو ثلاثيات نبل سوست انتن مالت نو قري أرستو ود أرستو ود تمرتو استسقبانو ميقباتشو. إذن ثنائيات زاري من دنو درساتشن ثنائيات ايه هلت كسبات مالت نو سارينا. نعم ثنائيات ايش اني جمرهم بتوحيد رقد هم بتوحيد نجمر انقدي. اثنتين لا تنفكان هلتالو بمنم تأمر اسك يوم القيامة عندك تغني عندك تغني كسر من الناس والتهل هلتنيا تغني تو عندنيا تغني كسر من الناس والتهل. بقرآن مسرجة بحديث مسرجة اثنتان لا تنفكان أبدا. أوكي الكفر بالطاغوت والإيمان بالله نزهلت الرسو لمن ليايت أي تشلم كثل يايو أنت كافر مشرك مخلد في النار تهون الله. الإيمان بالله وحده لا ينفع قباتشو عندماتش أدي استمرتنو انقدي لنانتي بالله امنت بنبياتشن امنت بيوم القيامة امنت منم ما يتكمن بتشاوم من نشمر بات الكفر بالطاغوت بملا وبزيه مريت يمي ملكو نقروش كتف جمرو اسكعرش يهلو نقر مكفر بهلو مكفر الزوهلاء بأن الله ما من مالتنه. إذن الكفر بالطاغوت وحده لا ينفع والإيمان بالله وحده لا ينفع. قباتشو إني مؤمنين هلو مؤمنين يوملو بألم يالو أهون شي سدست متو مليون درسوال متو لا أو شي سدست متو عند 1.6 مليون بليون درسوال سو إسلام شي 600 مليون درسوا الإسلام قطرهن بعلم هلو إنه مؤمن نو إنه ملو شي مؤمن بتهن ترونو لكن كافر مهون اللبت مؤمن تهون الله كافر دمو تهون الله قري إني شوفوا عنده هتسان بلسلسة نقر لقباتشو نمو فرلقو اني عندك ان نغير ياش نبر كل غزيني بيك انو يهن نغير سالل على ولد اللهم يا رب الى الله اللهم اشهدك اني كافر بما يعبد من دونك ومؤمن بك اندزي الى الله يني سلازي يعني عند سو اذا كان مؤمنا بالله وبرسوله وبكل شيء ولم يكفر بالطاغوت فهو كافر واذا كان كافر بك كل ما يعبد من دون الله ولا يؤمن بالله برضو شو اسمه يه اهون كيت نو يمت او بتلون كقرآن نو كسورة البقرة نو يقول سبحانه وتعالى فمن يكفر مجمرا كفر نيتكسو لا بد ان تكفر بكل شيء. شيخ عبد القادر الجيلاني ولا شيخ عبد السلام ولا شيخ حسين طلال الدين ولا هبل ولا عزة يفلقوا النقر بچن كلاته غبطو يمتاملكو نجر مجمرا بسو مكفر عليه يمن يبالال التخليه ተምራችኋል። አተክሊያ ጠጅ ካለው ወይም ምንድነው መጠጥ አልኮል ካለው እሱን ብትደፋው ወተት ብትመላው ወተቱ አይጣፍጥም፣ ምክንያቱም ተደባልቋል። ከዛ መጀመሪያ ብርጭቆው ከኸምሩ ጽድት ታርጋ ነው የምታጥበው፣ በፌሪ በኦሞ በሳቡን በምን በምን ታጥበዋለህ። እንደ አዲስ ሲሆን ከዛ በኋላ ወተት ታስገብጣ። አተክሊያ ወተህሊያ። አላህ ምን አለ? ፈመን የክፉር። መጀመሪያ ኩፍር ይፈልጋል አላህ ስብሃነ ተዓላ። ኩፍር በማን? በሁሉ የሚመለከው። ፈመን የክፉር ቢጣጉት ወዩእሚን ቢላህ ፈቀድ እስተምሰከ ቢልዑርወት ልውስቃ ለንፊሳመ ለሃ ወላሁ ሰሚዑን ዓሊም። ያቺ ገመድ ከአላህ ጋር የምታገናኝ ገመድ እሷ ነው ዑረት ውስቃ የምትሏል። ያን ላኢላሀ ኢለላህ ማለት ነው። ከአላህ ጋር የምታገናኝህ ገመዱ መያዝ ከፈለክ መጀመሪያ ትከፍራለህ፣ ከዛ ተአምን በአላህ ታምናለህ። ተግባባን ወንድሞች? እስናኒ ላ የንፈካኒ አበደን። ጠይብ ባዕድ ልሙስሊሚን መተለን ምሳሌ ልስጣችሁ። ባዕድ ልሙስሊሚን ዩእሚኑነ ቢላህ ወላኪን ላ የክፍሩነ ቢባዕድ ጠዋቂት። አላ ፊክራ፣ ለመሆኑ በነገራችን ጠዋቂት ምን ማለት ነው? ጣቁት ጣቁት ምን ማለት ነው ወንድሞች? ጣቁት ማለት እኛ ድሮ እንደ ስድብ ማለት ጣቁት ማለት እንደ ስድብ ምናምን ነበር የምንለው። ከስድብ በላይ ነው እንጂ ስድብማ ቀላል ነው። ጣቁት ማለት ዩዕበዱ ሚን ዱኒ ፊርዖን ጀምረህ ኢብሊስ ጨምረህ ጠቅላላ ከአላህ ሌላ የሚመለከው ጣቁት ይባላል። አላህ ደግሞ ይህ ነገር አይፈልግም። ተማም ፈመን የክፉር ቢጣቁት ወዩእሚን ቢላህ። ስለዚህ ሁሉ ነገር ጣቁት ይባላል። ወሚነ ናስ መን የክፉሩ ቢኩሉ ጣቁት። አንዳንዱ ደግሞ በማንም አይነት ፍጥረት አያመልኩም፣ ግን አት ዘ ሴም ታይም አላህን አያውቁም። በአላህም አላህ እንዳለም አያምኑም። ስለዚህ በደፈናው በሙሉ የሚያምኑበት ኢላህ የለም። ወላ ኢላሃችን ወላ እነዛ ወሊዎች ምናምን የሚባል ነገር ወላ ሸይጣን ወላ እንስሳ ወላ እንትን፣ እነዚህ ደግሞ በጣም ካፊሮች ናቸው። እሺ ኢዘን ነቁል እስነታኒ ላ ተንፈካኒ አበደን አልኩፍሩ ቢጣቁት ወልኢማኑ ቢላህ። ተግባባን? ያልገባው እንግዲህ እኔ መጨረሻ ደርስ ስጨርስ የጥያቄና እንትን የጥያቄ በር ስለምንከፍት ያልገባህ ይህን ነገር ትጠይቃለህ ማለት ነው። እሺ ይህ አንደኛ ነው። ሱናኢያት ሁለት ነገር ማለት ነው። ሁለተኛው አርካን ጉስል አልጂናባ እስነታኒ ፈቀጥ። ጂናባ የሆነ ሰው ገላውን ሲታጠብ ሁለት ምሰሶዎች አሉት፣ ሶስተኛ የለውም። ሁለት ናቸው። ሌሎች በሙሉ ያኒ ሱና ሊሆን ይችላል፣ ዋጅብ ሊሆን ይችላል፣ ሙስተሐብ ሊሆን ይችላል እንደዚህ። ላኪን ሁለት ምሰሶዎች፣ አንዱ ከቀረ የፈለገውን ያኒ ብትታጠብ ጂናባ ነህ። ሁለተኛ ከቀረ አንዱ ከተገኘ አንተ ብትታጠብ ምንድነው ጂናባ ትሆናለህ ማለት ነው። ማህያ መጀመሪያ አንያ ንያ ምን አገባው በእንትኑ ላ ንያ ላዝም። ወታዕሚም ሁለተኛ አታዕሚም። ታዕሚም ማለት ከራስ ጸጉር ጀምሮ እስከ እግር ጥፍር ያለው በሙሉ ውሃ እንዲቀምስ ውሃ እንዲነካው እንዲደርሰው። እትነታን ሩክናኒ ሊገስል ልጅናባ ሩክናን እትናን ሁለት نحن نعلم يا أخوة أن غسل الجنابة عبادة يعني يجنابة بله قالهن متاتب عبادة نو أو هو وسيلة إلى العبادة ويمدمو ود عبادة يميوسدو عند تلك نقر له. طيب كل عبادة هلاتشن نقدي يهن نقر أهون يم تقصاش شوية اللو مساسوش ناتشو نزي هل بسو ما هوك ألا باتشونو. ونعلم أن كل عمل يتوجه إلى الله يحتاج النية. كل سرا إن شاء الله دنقايا متثبت وروروا لا الله بلك وروركو نياس فالكوال اقره عند ارمجا ودك أني عند ارمجا ودفيت كهدك لا الله بله عبادة بله كسفكو نياس فالكوال. إذن يقول الله النبي صلى الله عليه وسلم إنما أداة حصر أيهون مارتنا كذه ليلة يلم إنما الأعمال بالنيات وإنما لكل امرئ ما نوى ما نمسو نيال أدرقونو درقيتو يميحونو يمي أدرقونو نقر نيال أدرقونو حتى نبيات شمنالو ماء زمزم لما شرب له حتى زمزم وهستطاو لمن دنو يتطهو الله سبحانه وتعالى يقبلوا لزالة تطهو نياما. إذا نقول فمن اغتسل بدون نية يعني عند سوء على نية قلاون كتات أبي جنابون لما كرف عمدا أو سهوا رستويهن إياوك أيهن شي نا نيا كرسا ويم أوكو نيا كتوي فعليه إعادة الغسل تمام ولا هو جنب وإن اغتسل بماء صابون لكس فلقوا النقر أمتطو متو جزي قلاوم بالتاتب على نيا من الوالن لمسجدات تتشلم نجاساو ألا كان تقا ربا كاتشو تو تاتب على التاتبها لكن يه متاتب عبانا لابد من النية عند سو كميستقا يادرنا يسقا قدنيت يادر قال ጥዋት ሲነሳ ገላውን መታጠብ ይረሳና ወደ ስራ ይሄዳል ከዛ ከስራ ሲመጣ አገሪቱ ሙቅ ነው ሞቀኝ ብሎ እኔ ዶሽ ወስድና ይታጠባል ጅናባው በረስቶታል ዙር ሰገደና ከዛው ኋላ ሚስቱ ምን ትለዋለች ታጠብኩ ወይ አው ታጠብ ያለሁ እሱ ግን አለንያ ነው ይታጠበው ዝም ብሎ ሙቀኝ ላብ ምናምን ሆንኩ ብሎ ነው የታጠበውና ምን ልዋለን አንተ ጅናባና ያለው የሰገድከው ዙህር ደግሞ አላህ ይቀበለው ምክንያቱም ንጃሳ አለ ጣህራ የለህም ሂድና በንያ ታጠብ ልዋለን ይህ አንደኛው ሩኩን ነው ቁልና እትነታን فقط ይህ አንደኛው ሩኩን ነው والركن الثاني تعميم الجسد بالماء ከራስ ጸጉር ጀምሮ እስከ ጥፍር እግር ያለው ان شاء الله يا عند طات مقم يمياسقمط بوتام بيهون يا عند طات بقى اندزي بوت وها كالقمسه انت جنابانه نلحلن فمن ترك موضع ولو كان بسيطا جدا تنش بتهونم وها الدرسات بسونته عند نجر كاله يجب اعاده الغسل لا بد اعاده الغسل واجب هنا اندغنا متطرب عليه انجي እንዴ አንተ በዚህ እግርህ እኮ ትንሽ አለ ውሃ አልቀመሰው ሲልህ አንድ ሰው ያን እየሰገድ አምጥተህ ውሃሱን ውሃ ማንካት አይሆንም እንደገና ነው ሰውነትን የምትጣጥበው فمن ترك موضع ولو كان بسيطا يجب إعادة الغسل إذا نعم رأى الموضع بعد غسله عند شروعه للصلاة ሰላት ለመስገድ ሲል ወይም ቤት ቁጭ ብሎ ወይም ታጥቦ ወጣና ከዛ ልብሱን ለብሶ አንድ ቦታ ውሃ ያልቀመሰ ካየ እንደገና መታጠብ አለበት እንጂ ውሃ አምጥቶ እሱን ነካ ማድረግ አይበጅም አይሆንም طيب ويجب انتباه من يغتسل الاماكن او من يغتسل في الاماكن مثلا بطام متنقق ያለብን ወንድሞች በሰውነታችን አንዳንድ ቦታዎች አሉ ሰው ብዙ አተኩሮ የማያያቸው ውሃ አይገባቸው ስለዚህ ይሄን ነገር በደንብ ለምሳሌ ወፍራም የሆነ ሰው ቦርጭ ያለው ምን ያለው በዚህ በደረቱ ጡቱ ወደ እንትን የወረደ ቦርጫም የሆነው ሰው ወይም ወፍራም የሆነ ሰው እና በጣም ስብ ያለው እንትን ያለው በጣም መጠንቀቅ አለበት ለምሳሌ በሁለት ጭንህ መሐከል እዚህ ብልትህ ያለው ነገር ብልትህ ያለውና በሁለት ጭንህ ያለው ወፍራም ኮንክ በዛ ውሃ መግባት አለበት ሁለት እግር ፈቀቅ አርገህ ውሃ ካላስገባ እዛ ያለው ያኔ አለ ጡል ጅናባው ሊያነሳው አይችልም مثلاً እንብርት የእንብርት ጉዳይ ብዙ ሰው እንትን አይለውም እንብርት ውስጥ በውስጡ በዛ እንትኑ የተቆፈረው ነገር ይመስላል እሱ ግን السو لاي وها مقبات اللبت طيب وما في ابطيه بهولت ببت ببتاتشن عندن غزي رسالنا ببتاتشن وها اسقبتن ما طبلبن ومن وراء اذني عندن غزي سوچ بقا زنبلو يتطبال لكا بهولت جرو انتن بس تجربا يالو وها سايغباو يقرال ሁለት ጀሮ በዛ በጀሮ ግንድ አለ አይደለም በስተጀርባ ውሃ ሳይገባው ይቀራል ማለት ነው እሺ ሁለት አራተኛ ፊ ዱቡሪሂ በመቀመጫው በተለይ ወፍራም የሆነ ሰው በመቀመጫው ላይ ውስጥ ከፍቶ ያኒ ውስጥ ሳይሆን ያኒ ቢያንስ ቢያንስ በመቀመጫ እንትን ውሃ መንካት አለበት ማፈራ ያስፈልግም ወንድሞች ይህ በየእለቱ የሚደረገው ድርጊት ስለሆነ በዝርዝር በትንተና መናገር አለብን እንጂ ያካል ደሞ እንደዚህ አንዳንድ ሰዎች እንደሚሉት እንትን ኮነው በዛ በዛ ቦታ ደሞ ውሃ አንርሳ ቤት ቤት ቦታ ገቢ ቤት ቦታ በዛ አለ አይደለም የተደበቀ ቦታ ብለህ ማለፉ ጥሩ አይደለም እሺ አንድ ጊዜ ምን አለ መሰላችሁ አንዱ ሼክ ነው ዑማል ነው ያኒ እንግዲህ እኛ ችግራችን ምንድነው ሁሉ የራስ ጥምጣም ያለው ሼክ ነው የሚሉት የራስ ጥምጣም አርጎ ጢሙ ትንሽ ካረዘመ ኦ ማሻአላህ ሞላና ሼክ ምናምን ይላሉ አንዱ ነው ከነዚህ ያሲን የሚቀራ ቢድዓ ብዙ የሚያደርግ ነውና አንድ ልቅሶ ነበር በዛ ልቅሶ ممكن 200 ሰው ይያናል የተሰበሰው በሱጥህ ነው ተራሶን ሏለም በላይ እና ይህ ሼክ ምን ይል እኔ አልነበርኩም የኔ ተማሪዎች እዛ ነበሩ አሁን ምን ብሎ ይናገራል አንድ ሼክ አለን እኮ በዚህ በሐበሻችን በጣም ጥሩ የሆነው ሼክ አለ ዓለም ሼክ አለ ማሻአላህ ብሎ መጀመሪያ አመጎሰ ማለት ነው ሼክ ኢብራሂም የሚባለው በጣም ዓለም ነው በጣም ትናለው ብሎ አለና ግን ትንሽ እንከናለው አለ ምንድነው አሉት ያኒ አንዳንድ ጊዜ ያኒ በግልጽ ይናገራል በምን ይናገር እንግዲህ አለው አንድ ተማሪ አለ በጣም ወደኝ ተማሪ አለ እዛ ቁጭ ብሎ ሼክ አለው በምን ይናገር እንግዲህ በስውር ይናገር ለአንዳንድ ጊዜ አለ አንዳንድ ነገር አለ ነቢያችን ሰለላም በሌላ ቃል የተናገሩት ሼክ ኢብራሂም ግን በግልጽ ይናገራል ለምሳሌ አሉት ለምሳሌ ሐይድ ይላል አለ ሐይድ ሐይድ ይላል እንጂ ምን ሊበል እንግዲህ በቁርአን እኮ يعني حيض بلو نيتقسو يسالونك عن المحيض قل هو اذى نبياتشنم حيض بلوال اللهم حيض بلوال علماء تشبمولو المذاهب الاربعه والعلماء كلهم حيض لالو بل بكتاب باب الحيض والنفاس الى اهون شيخ ابراهيم من يبل انقدي الو لا نبياتشن يالو تكوري لال من قالو نبياتشن قالو نبياتشن لعائشة سلا حيد سياسة مروات علي تماري وبتام اكتف نو انت راس حيد يالك عدل لما لو ستنا يقباجو على ببالي نبياتشن كو لعائشة سلا حيد سياسة مروات علي انت موين انت راس حيد يالك نوالو كذا بحالا من هذه سلا حيد سياسه مروات تفاح متو مجمرى بنبياتين غزي تفاح النبرم نبياتين تو انكون تفاح برتقال ما يقوم تمر وها بيتشا نبر يميبلوت انتنو انا تفاح متو يا نغركو مندنو مينغره يا نبياتين بيت تفاح اندو مولا نو مينغره فطراكو نو راسو يفطرو تفاح متونا تفاح تاقلاچو بلايو قاي نو بوستو نچ نو عليه اهون عائشة قالت نعم اندزي بزي يتفحو بلاي جرب يتفحن جربا سيمطابش اتسجدي لسدست كان خمس كان اندزي مسجد يلبش قالونا كذا تفحون فكك ارغو قرطت بولتنا اندزي سيمطا غن قالوت نچو اندزي سيمطا غن من ما ادلم سجدي يالوات ምንድነው የሚረዳው አሁን ይሄ ነገር መጀመሪያ እንደዚህ የሚል ሐዲስ የለም ሰምተን ማናቀም ተጽፎም የለም ወላ ይፈጠራ የሱ ፈጠራ ነው ተፈሐምጥተው ምንድነው عائشة نعم يورا بباس يمت أبش دم أتس جدي تتصدش ولا سجدي مالت من دونهم يا كثاچون بياچ نديوم دزيه نو يالو انا اونتي نو لنغراچون دموج بفقهنا بتوحيد بعقيده بعقيده انكون دزي نغغر يلو جن بفقهيات سيهون يعني اسفلاغي هونو نغر بتام بتام بغلص قال تناغرك سو سايغباو بكنت نو ميهدو سلازي اهون منالكو لابد የጂናب ነገር سنታጠብ እነዛ ተጠቅለው ያሉ ስጋ ምናምን ቆዳ ምናምን ሁሉ ከፋፍተን يعني ውሃ ማስገባት አለብን እሺ እና ይሄን ለምሳሌ ገላህን ተጠብክ አፍንጫ የፊት አካል ስለሆነ አፍንጫ ውሃ እንዲገባ ያስፈልጋል ውስጥ አይደለም እንደዚህ በቃ በላይ ላይ በዚህ በውስጤ ነካነካ አርገ ውሃ ታስገባለ ያኒ እስቲንሻቅ ታረጋለ እንደገና አፍ ሸፍነ ያኒ ሸፍነ ወይም ከድባል አፍና ፍንጫ ከተታል እና ተቅላላ በሰውነታችን ያሉ ክፍት ነገሮች በሙሉ ውሃ እንዲገባቸው ያስፈልጋል هذا معنى التعميم تعميم ማለት በሙሉ ውሃ እንዲደርሰው ያስፈልጋል تقبابان ونمش إذن اثنتاني هلت نقروش ناتشو يجناب غسل ركني هونو اللي هو النية ثم التعميم يعني الجسد بالماء وها اني درسو يسفر لقال يه هلتين يانبر شي وده سوستنياو انهدا لنا هون سوستنياو أركان الصيام اثناني فقط اثنتان يصيام مساسوش هلت ناتشو ሌላ በሙሉ የተወደዱ ሱና ምናምን ሊሆኑ ይችላሉ ከነዚህ ሁለት ግን አንድ ከቀረ ሲያሙ የፈለገውን ሲያም ቢሆን ይፈርሳል በርዱ ሁለተኛ መጣ ምንድነው አንያ አንደኛ ያው መሰሶ አንያ ምክንያቱም ያው ትልቁ መሰሶ እሱ ነው የሚያሉ ነቢያችን አንያ ሩክኑን ሚን አርካን አስያ طيب هولتنياس الامساك من طلوع الفجر الى غروب الشمس امساك مالت هودهن اسره تولاله وده هوده سنديه متهل نجر مغبات يلباتم امساك يبالال تمسك عن الاكل كمغب راسن قطبه تولاله دومو هولتنيا مجمرياو نيه تارغاله بزي صيام يبالال الأول النية النية في الفرض لا تصح إلا إذا كانت قبل الفجر نية بفرض كوني بفرض من رمضان ويم قضاء رمضان ويم سلة كان له ويم يعني للا فرض انتن كان له يم يكفل إدا كان له نا فرض يهونو صيام نياو كفجر بفيت مهونا اللبت فجر كجب اذان كان فجر نياب تادرج راسو انتو ايهونم صيامو ايهونم ايه بفرض نو طيب اما في النوافل سنكو يهونو صوم جن اند سنيونا حموس اند سوست قن بيورو عند قنت صومال عند قنت تفطرال يحج ذو الحج 9 قن يحج اندزي ست صوم عاشوراء ستصوم انذي سنه يتبالو صوموچ گن يبلطه كفجر بفيت نيات ارگاله لكن فجر كالفه صحاي بيوطام كالبلح معناتنو منم نگر كالقمسك صحاي كوطام نيا بتارگ سنه كهونو صوموچو يبقال يهونال لذي دومو ماسرجاو مندنو نبياچن صلى الله عليه وسلم በእንትኑ ይሄዳሉ ፈጅር ለመስገድ ይሄዱና ፈጅር ሰግደው እንደገና ሰላተ الاشراق ሰግደው ተስቢህ ተሃል አርገው ፀሃይ ወጣ ትንሽ ወደ ሰማይ يعني ዘንበል ስትል ሁሉ ሰላተ الاشراق እንዲያውም አንዳንድ ጊዜ ዱሃ ምናምን ሰግደው ወደ ቤት ይመጣሉ አይደለም ያኢሻ ኢልዋታል ረቁርሳ አለ ወይ ሩቦናልስ የሚመገ ምንበላው አለ ኢላል ከሌላት አይሻ يا رسول الله ما عندنا أكل ذاري منم من بلاو نجر يلم كالو كالج السوا هيا كرفوم صبر الله شو من إلى له اللهم إني صائم إلى له إنجليز هاي سوت أنا إنجلي مجب كله اللي زنبية براب ربي براب ولا له موالو يالكر اللهم يا رب اشهد لي اني صائم لانه خلاص نياوينه ولو كانت بعد الفجر جاز ولا بعد الفجر بهون يهنر اذا النبي عليه الصلاه والسلام عندان غزي مغيب كطو لقرص اندزي له اما الامساك فمن قبل طلوع الفجر الى غروب الشمس امساك ولا ثانيو كن مندنو سات بلا يمتولو فجر كمغباتو بفيت اسكي صحاي اسكم تتلق مقرب بزيه جزي امساك يبارا اذن هلت ركن لصيام عندنيا ونيا نو اهون ده سماتشون نو هلتنيا الامساك نو يعني سات بلا سات تتلقى جمع سات ترق سات تدرق كفجر جمرو اسكي قروب الشمس مقوية تعلب نزيه هلتنا جو اشي وده عرثنيا نحيد اثنتين لا يغفرهما الله اذا مات الانسان قبل التوبه ابدا ولت نغروشالو يفلغون نغر بيهون سويو كما موتو بفتوبا بلو كالموتي انزي ولت نغر يستحيل يستحيل امبوسيبل الله ان يغفر له ولت نغروش ناتشو من دناتشو الاشراك بالله والاضرار بالناس الإشراك بالله والإضرار بالناس بالله الشرك أن سو توباس عيل كموته ويم سون بدلو بمندنهم يبدلو بهاميتانو جنزبو بلتونو سدبوتنو سو قدلونو ويم مندنو هون كسوغا كسوغا يالله قنية تلك بدل ظلم يادركو الله سبحانه وتعالى زيه القبام عليه وهذا من عدله يدمو يا الله ان فتي يميا ساي نغرنو الله فتهنيا فتو فت سلام يا درج يفته ملكت نويه بهولت سو يتطالو اجال اسكبام هولتم يتارقو سلاله طيب هذا من عدله سبحانه وتعالى لانه اذا تدخل وغفر للظالم للذال زلمو كغفر له الله سبحانه وتعالى اصبح نفسه ظالما وهذا يستحيل على الله الله ظالم هنوال مكناتهم ظالمون ظالمون عفو بلو يعني زنبلو بك عفو كالو غفر لك الله راسه ظالم هنوال لكن هذا مستحيل يهن ودى الله يميكرب بهري على اللم أوكي؟ طيب إلا أن يكون من البت عندان جزيكو سوش ادل يقات ما شوال عند سو كان دسو 30 تبدروال اندغنا سدبوتال اندغنا بزو بدل ادرغوتال ازي لاي سويو توبابيل رب اغفر لي بيل يا يبدلو سو الله يغفر لتم الا كسويو غا تارقو مهد አለበት እሺ ግን አንዳንድ ጊዜ ያሉ الله يወደዳቸው ሰዎች አሉ በጣም ጥቂት ናቸው ማን መሆኑ አናቀም يقول الله سبحانه وتعالى يصطلحهما يوم القيامة الله استارك أتشوى لزا لود دوسو إن بأرض المحشر ظالمون يتزلموه لتما استارك أتشوى نبياتنا عندك أن نزيب له تناقروا بمسجد كوش بلو يالو كنبياتنا أكابوا بي نبرو انتنو صحابوش نبرو أهون نبياتنا زم مالونا صحابوش منك أتشوى نبياتنا زم مالوالو اندغنا الكسو نبياتشن انباتشو ورده بعيناتشو كذا صحابتشو من علوت يا رسول الله لمن تالك صالح علوت قال عندنا قر كنوت الزالين الله اسايين علي من جنوسو رجل عند سو يوم القيامة بزا ارض المحشر بمنو قومبت انتن لفري من قومبت عندو بقى حسابون منامن قرصو لملائكوچو ود جناو سولو تبعله الله انقدي ياقال من اندالو ياقال كن ود جناو سولو تبعله ود جنا ايهده بمنجد عند سو اسقمو من علو بدري በአዱንያ የተበደርከው ገንዘቤ አልሰጠኸኝም ብድሬ አለው። ሰውየው ተወረጥ። አሁን ከየት ላመጣለት ነው? ሰውየው አሁን ብር የለም፣ የብር ቦታ አይደለም እዛ። እና ሁለቱም ተያይዘው ፍዝዝ ብለው ቆሙ እዛ። አሁን አላህ ሊያስጠረቃቸው ይፈልጋል። ምክንያቱም የአላህ ምርጫ ነው ይህ ነገር፣ እገሌ እገሌ አንልም። የዛ ያበደረው ሰው መጥተው መላእኮቹ በእጁ ያዙት። ከዛ በኋላ ምን አሉት? በላይ ወደ ላይ እያሉት ወደ ላይ አይና ጀና ተከፍቶ ፓላሶቹ፣ ሑረት አልዒን፣ ምግቡ፣ ፍራፍሬው፣ መጠጡ፣ አሰሉ፣ ውሃው ምናምን ሁሉ ጀናን ተከፍቶ አያትና አለ፣ ለማን ነው ይህ? ለማን ነው ይህ አለ። ከዛ በኋላ አላህ ምን አለው? መላእኮቹ ምን አሉት? ይህ የምታየው የጀና ጸጋ በሙሉ ላንተ ነው፣ በስ ብሸርጥ። ምንድን ነው ሸርጡ አለ? ለዚህ ወንድምህ አፉ እንድትለው ይላል። አፉ ብያለሁ፣ አፉ ብያለሁ፣ አፉ ብያለሁ አለና ከዛ አላህ መላእኮችን አዘዘና ሁለታቸውም በእጃቸው ይዛችሁ ሁለታቸውም ወደ ጀና ወሰዷቸው አለ አላህ ሱብሃነሁ ወተዓላ። ይህን ሲናገሩ አለቀሱ ነቢያችን። ለምንድን ነው ያለቀሱት? فقال النبي صلى الله عليه وسلم أيها الناس قالت هكذا يصلح الله بين الأخوين يوم القيامة فأصلحوا بين أخويك. الله عند رحمته الله إن كان إذا سوني يسترك الزهد مو أصلحوا أصلحوا بين أخويكم وندمو تشو يسلمنا وندمو تشو سيد قالوا كل جزي أستراك هنا أستراك هنا قالوا النبي صلى الله عليه وسلم إن عندزي الدل سجن يا يتزلموا سو الله سبحانه وتعالى كجنزبو يبلت جنان يميهل ستو كانت قال يستارك إيشلال لكن ما عنده نبياتين عند أبنت عند مسالة يتكتسو أنت ما عنده الله أعلم سلزي يا نقر ما تأبك إلا بنم بعد الدنيا جنزب كونة بالدرهن مكفل كهامي تامب قطب سو على مسدب سو على مقدل سو يندزي كسو قايا الله ونتينو ከባድ ነው። አንዱ ዚህ ሪያድ እኮ ነው። አንድ ሳኡዲ ሞተ። ሲሞት በጣም በጣም በጣም እንትን ነበረው፣ ከአንዱ ጓደኛው ጥላቻ ነበረው። በጣም ሁሉ ሰው ያውቃል። በጣም ይጣሉ ነበር፣ እንዲያውም እስከ መጋዳደል ደርሰው ነበር። አሁን ሰውየው ሞቶ ታጥቦ ተከፍኖ ወደ ቀብር ከመውሰዳቸው በፊት ያ ጓደኛው ጥላቻ ያለው ጠሩት። من قالوت اباك وندماتشن اهون سو يوم متوال خلاص حقو يزوالنا ود اخيرا يهدنا نونا عفو بلو قالوت من قال تاقالاشو والله والله ثم والله سماي انكون فرارسو بيودق عفو عللو يننا يسو غنيت الله زند يوم القيامه لوال بلمنوت اباتو بلمنو داتو بتلمنو سو بلمنو ما في اني عفو عللو በጣም ነው የተበደልኩት። እንደዚህ በቀላሉ አፉ በሉኝ ትለኛላችሁ? 20 አመት እኮ ነው የበደለኝ አለ። 20 አመት ቆዳዬና ስጋዬን ነው የበላው። ስለዚህ አፉ አልለው። እኔ በደቂቃ እየጠበኩ ነው። ሁለታችን እንሞታለን፣ እሱ ሞተዋል። አላህ ዘንድ ቁመን ነው ሐቄን ወስደዋል። እንቢ አላቸውና ሄደ። ሰዎቹ ፈሩ። والله ፈሩ ፈሩ። እያንዳንዱ ለራሱ ፈራ። እና ይህ እኔ ግን ያልኩት ምንድን ነው ታውቃላችሁ? ሱብሃንአላህ። ልክ ነው አለፍ አፉ አለማለቱ ተሳስተዋል እንላለን። ላኪን ምን ሐቅ የገረመኝ ግን የአኺራ እምነት መቶ በመቶ አለው ሰውየው። ሳይታወቀን የአኺራ እምነቱ በልብ ያለው አውቀናል። እዛ አላህ ዘንድ ስንቆም በዛ ነው መከፈለኝ እንጂ ከዚህ አልፈልግም አለ። አፉ አለለም። ስለዚህ اثنتان لا يغفرهما الله سبحانه وتعالى أبدا، الإشراك بالله ثم الإضرار بالناس. إشي ودا أمستنيا النهيد أمستنيا من إلال لا تكون الأعمال صالحة إلا باثنتين فقط. يسرهون سرا الله بله عبادة يسرهون يفلقون سرا بهون ሁለት ነገር ሲገኙ ብቻ ነው አላህ የሚቀበላቸው ስራዎቹ። ሐጅ ብትሄድ ዑምራ ብታረግ አባትና እናት በደንብ ትእዛዝ ብትፈጽም ሰላት ብትሰግድ ያኒ ሌትና ቀን ብትጾም ምን ምን ምን ምን ሁሉ ዒባዳ ብታረግ ሁለት ነገሮች አሉ እነሱ ሳይሟሉ ዒባዳህን አላህ አይቀበለውም። አንዱ አልኢኽላስ አልኢኽላስ ثم الثاني المتابعة የምትሰራው ስራ ሁሉ ለአላህ ብለህ መስራቱ ኢኽላስ ይባላል። የምትሰራው ሁሉ የነቢያችን ህግ ተከትለህ እንጂ ከኪስህ አውጥተህ ቢድዓ አለማድረግ። ሰላቱ የነቢያችን ሰላት፣ ሲያሙ የነቢያችን ሲያም። በቀብር ምን ያደርጉ ነበር? ነቢያችን ሄደው ዱዓ ያደርጉ ነበር። ሌላስ ምን ያደርጉ ነበር? ጠዋፍ ያደርጉን? አላደረጉም። ከአፈር ወስደው ይባረኩ ነበር? አላደረጉም። ስለዚህ ጠቅላላ ኢኽላስና ነቢያችን መከተል እነዚህ ሁለት ናቸው። አልኢኽላስ ዳኺለቱን ፊ ኩል አዕማል ሙወጀሃ ኢለላህ፣ ለአላህ ብለህ የምትሰራው ጥቂትም ትንሽም ትልቅም እንትኑም በሙሉ ኢኽላስ ያስፈልገዋል። ቃለ ተዓላ አና አለን አላህ ስብሐ ወተዓላ በነቢያችን የነገሩት አና አግነ ሹረካ ፈመን አሽረከ መዒ ተረክትሁ ወሽርኩ። እኔ በጣም ሀብታም ነኝ፣ ከኔ ጋር የሚሻረክ ሰው አልፈልግም። ከኔ ጋር የተሻረከ ሰው ጠቅላላ ለሁለታችን ተብሎ የተሰራ ለሱ ነው የሚሰጠው አለ። እንዴት? ለምሳሌ አንድ ሰው ይሰደቃል። ሲሰደቅ እንግዲህ ለአላህ ብሎ ነው የተሰደቀው፣ ግን ያኒ 30 ብር ለማውጣት ፈልጎ ነበር። ግን አጎቱ ስላለ ወይም ሙዲሩ ስላለ ወይም ሼኹ ስላለ ወይም ሚስቱ ስላለች 50 ብር አደረጋት። አላህ ምን አለ? ያቺ 30 አቀበላት አለሁ፣ ያቺ ለእኔ ያልሆነች 20 ብር ግን ለዛ ለተባለው ሰው ነው የምሰጠው እንጂ እኔ አልፈልገውም ይላል። ስለዚህ አና አግነ ሹረካ፣ ከኔ ጋር ያሻረከ ሰው እንግዲህ ሁለታችን ሸሪክ ሆነናል፣ እኔ ሀብታም ነኝ፣ ለዛ ላሻረከው ግን ድሃ ነውና ለሱ ነው የምሰጠው። ከኔ ጋር አላችሁ ወንድሞች? ጠይብ። ወልኢኽላስ የእኽዋ ضد الرياء، إخلاص مالت يرياء أن تصارنو إشي. والرياء أن من مالت نو رياء علماء باتشيرو يالوت رياء أن تستشهد على أعمالك وعباداتك غير الله، يمتسروا عبادة ليلا اندياه ويمدمو ليلا اندي كفله اندي تكفلها لسو عبادة أدرقه كفلها أو ያመጉ ሰሃል ያወድ ሰሃል ማሻአላህ እገሌ ሼክ ነው እገሌ ሀብታም ነው እገሌ ይሰደቃል እገሌ ዳዕዋ ያደርጋል እንደዚህ የነው ክፍያህ እንግዲህ ስለዚህ የሚከፍልህና የሚያመጉስህ ከአላህ ሌላ ከፈለክና ካስገባህ ይህ ነው ሪያ የሚባለው ኦኬ ወርያኡ ደረጀታን ሪያ ደግሞ ሁለት ደረጃ ነው በጣም አደገኛ ነው አንዱ ደህና ነው አደገኛው ምንድን ነው አደረጀ ልኡላ من الرياء إذا كان أصل العمل لغير الله هذا شرك أكبر أصلا كما سرت أنت يا الله أجرات فلقم صلاة ميمت أو سوي ميساق دو بما سرت كنو الله سلا الززي نو الله اندي ودلني عدل لب آي سقد من دايلوت ويم كار سقد ومبرو يتسطو إلك وال ياسلق قتال የማይሰግድ ከሆነ ያኒ አንድ ሚስት አይሰጡትም። የማይሰግድ ከሆነ ከህብረተሰቡ ያኒ ይባረራል። እንደዚህ እንደዚህ ብሎ በመሰረቱ ለአላህ ብሎ የማያደርገው ዒባዳ هذا ሽርክ አክበር ትልቅ ሽርክ ነው ከእስልምና ያስወጣል። አማ اذا كان الرياء في وسط الاعمال አንድ ሰው ግን በመሰረቱ የሚያደርገው ትልቁ ዒባዳ ለአላህ ነው። ግን አንዳንድ ጊዜ ነፍስያት አላደለችም ያቺ ነፍስያት ተሳስተና ያኒ በመሐከል ይሉኝ ስሙልኝ ያስገባል። هذا يحبط العمل نفسه يا رياء ያስገባህበት እሱ ብቻ ይቃጠላል ማለት ነው። ወይሰሙኝ ዑለማ እምለው ምን ብለው ስማ ወጡላት ሐሊቃ ጸጉር የምትላጫላልም ሐሊቃ ይሄ ደግሞ ሐሊቃ አልዋት لكن لا تحلق شعر بل تحلق الاجر اجرهنا ثوابه من ده ملتش أرقو يميلاج أو رياء نو سلزي رياء هلث نقر نوالكوت بمسر لمسالي لمسالي عبد الله ابن أبي ابن سلول مبالو تلك منافق بنبيات شنجزي نبرو يساقدال يسؤمال زكاة يوتقال بل جهاد في سبيل الله يدال هل نقر سلامي ميادرقو ثيادر قال قن بمسرته هن ميادرقو لمن دنو منافق انداي بال دمو حلال انداي هون جنزبو حلال نفسو حلال انداي هون كقديا ويم كمقدل انديدن ويم دمو يسويو كافر انداي بال بلو كنبيات شنقا بمش أرشان بنفاقو موتا سويو سلزي عند سو عبادة وراسه بمسرته لالله بلو كالسراو هذا يسمى الشرك أكبر يخرجه من الإسلام لكن مسر بمسرته لالله بلو نيادر قنقن بوست وست اندزي بك عند نقزي نفسيات سلم التشنفو اندي يلون اندي سمو لن يسقبال نلال طيب ودس الدستانيا ولو سداتشو لا عيد في الإسلام إلا اثنتان فقط بس لمنا تشن عيد يميبال يلم اهون عيدو شكو بأربا قروش عيدو شكو هيا در سوال كهيا بلاي عيدو شالو بأربا قروش بأربا بنا بمسلم قروش بس لمنا قن هلتنا تشو عيد الفطر وعيد الأضحى فقط كل الأعياد غيرهما بدعة خارجة عن السنة عيد الوطن عيد الأم عيد الزواج عيد القمر عيد المش عارف عيد عيد عيد اندزي بمولو عيد عيد يميبالو لمسال باقراتشن سدس شوال كتصومو عيد يادر قالو ما نامت اويه هذا بدعة هذا بدعة نبياتشن صلى الله عليه وسلم سدس كان يصوم عالو بشوال الله سبحانه الله أجر اللي ستاتشو يطبقو نبرو بس انا تكلالا عيد يميبالو نقر مولد النبي عنهن عيد يادر قتال انديوم كعيد بهالا كعيد بلاينو ميا كبروت باقراتشن موليد منزوما دبي من يبلا للتتالي هون نقر عيد هذا اللمس يا نبيات شن يتولى دبتك أن ما نمس ولا كبروا بنبيات شن قزي ولا كنبيات شن بحالة أبدا كأرات متو أمت بحالانا يتجمروا يه عيد يمبالو فاطميين يمبالو بعراق بسوريا ينبروا فاطميين مذهبنو ضال مضل سو إن راسات شو تقفتو سو يتقفو ይህ ያሲን መቅራት ዚያራ ማረግ መውሊድ ማረግ ኹራፋትና ቢድዓ ማረግ እነሱ የጀመሩት ስለዚህ 3 አመት ወይም 400 አመት ከነቢያችን በኋላ አዱንያ ቢድዓ የሚባል ነበርተም ሰላም ሰላም ነበር ስለዚህ ኢዳችን በእስልምና ኢድ አልፍጥሩ ኢድ አልአድሃ ናቸው አድሃ ሌላ ኢድ የለንም እثنان فقط طيب ሰባተኛው اثنان لا ثالثهما لا ثالث لهما بأي حال من الأحوال يفلقون بما نم تأمر هلتنا تشو الله فترات تشو سوستنيا يلا تشو لما سقبات بتفلقهم أتشلم هلت بتشانا تشو من دنا تشو نسو الليل والنهار سوستنيا مبان نقر سمتن ما ناكم اسكيوم القيامة عن السلام الليل والنهار الله سفترات تشو ليت هناك أن بتشانا يفتره يقول سبحانه وتعالى تولج الليل في النهار وتولج النهار في الليل من مالثنو ليليتي قوينا كأن سيمتا كأنو ليليتون وات أرقو ولا وستياس قبوار هذا معنى تولج تولج تدخل مالثنو ولج الرجل دخل مالثنو قبا تمام بنتنو بفي قياس نهدمو من إلالو إذا ولا أولج الذكر في الفرج وجب الغسل إلالو قلن يسيا درقو وانديو يبلتو راس يبلتو سيت كقبا بمقباتو بجا تتبتي وجبال أنزل ولم ينزل بيافسم بيافسم مجرد بلتو ودبلتو قبا على طول انتن يقبا يولج مالت يدخل إذن الله من عليه تولج الليل ليلته بك أن يقبال واتقدر قولنا ليلته تأفال سايت واتقالج كأن يمتال تولج الليل في النهار طيب ቀኑ ይውልና ሌሊቱ ይመጣና ቀኑን ደግሞ ዋጭ ያደርገው ወቱልጁ ነሃረ ፊለይ ሶስተኛ የለም طيب واحد يقول معنى هذا أن الليل في وجوده ليلة سمتا لا يظهر النهار ولو واحد من المليون ليلة سمتا يكأن كفل عند مليوناوي بهونم أي تايم ليلة ليلة ثم إذا جاء النهار كأن كمت أدمو يفلقون بمنم تأمر عند مليوناوي بهونم ليلة أي متى وكل في فلك يسبحون هلو يراسون فلك يزو ليلة بمكانه يدمو بمكانه هلال ولا يظهر الليل ولو واحد من المليون وهذه آية كبرى تلك يا الله تأمر أن دويهنو الله عرش فتره سماي فتره كرسي فتره يعني مريت فتره والكواكب تمنا من كنزي تلالك نقرش بتأم دنك أن تلك تأمري هنو يا الله آية لتناك أنتشو تملكت الله من إلى القرآن إن في خلق السماوات والأرض سماينا مريت مفتأرك الله سبحانه وتعالى واختلاف الليل والنهار لتناك أن ولدتم يرساتشو يازو بحريات يالاتشو يما يقنانيو لآيات لأولي الألباب لب يالاتشو عقل أمرو يالاتشو كو تلك تأمركونا يه اختلاف الليل والنهار ليلت كأن أي مسلم كأن ليلت ما أي مسلم أي قنان يوم هلتم إلان طيب وقال سبحانه وتعالى وجعلنا الليل والنهار آيتين تملكتو ليلت عند تأمرنا كأن عند تأمرنا كزمنا لي فمحونا آية الليل يا ليلة التأمر يعني ليلة راسو محونا إيش معنى محونا محونا بتقرن يعنيش محوا بلو يعني كسر مسرته أو الطاو يعني كان يعني كسر مسرته لك على كرفه وما لثنا سلزي كسر مسرته ثمن كتو بفيت من الكواتشيني بفيت الكواتشو كان سمتا تأفي متهل ليلة يلم ليلة سمتا تأفي متهل كان يلم زي من الله سبحانه وتعالى فمحونا يعني كسر مسرته آية الليل يا ليلة قداي هلو كسر مسرته كأرفنت ألنو وجعلنا آية النهار مبصرة كان متأنا ولكن يعلن كلا ما ينبرو كان سمت أصحي ستوات أنتنو لتبتغوا فضلا لمن دنو ليتنا كان يدركو تلال كان بيمن قدو يهداتشو نقداتشو سرتاتشو عند التبلو عند التتو ولتعلموا عدد السنين ولتنيا ليلت دمو شرك أيايه كواكب تيايه دمو يا أمتن وراتشنا كأنوش مكتور إنتن والحساب وكل شيء فصلناه تفصيلا كل نقر بيبوتاو نياسك أمتناو ليلت ببوتاو كأن ببوتاو صحي ببوتاو يعني شرك أببوتاو سمايوش ببوتاتشو هلون وكل شيء فصلناه تفصيلا بدم بارغن بركك نغرنو يهن فطرتهن كون يفطرنو الى الله سبحانه وتعالى جن كذاك طلبنا الى الله سبحانه وتعالى سبحان الله يتحدى تاكلاش يتحدى ايش معنى يتحدى بمارنيا يفكرال عند سو سيفكر ما نو يهن سرا ميسرا معناتنو سبحانه والله سبحانك يا ربي سلامات سبحان الله نعم سبحانك ربي والله يتحدى يتحدى اني فالتوك قباه جمرس كهندرس قال اتهلات اني فكرا نملو يفكرا ليلا قال الله وندموش يتحدى انا اتحداك سيبال مندنو يتحدى بمرني انقرنشي يفكرا صافوا لني صافوا لي يودادرال انكوان يعني تنش انتن مفكر نو يه نجر والله يه نجر لما رج يميتشل سو كلا أم تقولي أتحدى مزاته نينجا مفكر إني مفكر نو ملو مزات إيه إن شاء الله تمارني أستمرينش مثلاً زاتشا ما نزينه عندي المهم يفلق أشوت بولد جن نجروا جبات شو علم يتحدى الله بالقرآن يتحدى من لا قل إن جعل الله عليكم الليل سرمدا ليلت بمولو كأني للو هاي أرات ساعة ليلت بتشبا درقونو جعلما بتشبا درقونو يهد الدنيا إلى يوم القيامة من إله غير الله يأتيكم بضياء أفلا تسمعون ما نو ليلة إله كأن ليامت الله شو يميتشل إله إله أمت أمت إلال ينو تحدي الله أكبر الله أكبر ثم الله أكبر ما نو كأن ليامت الله شو يميتشلو بمولو هاي أراس ساعات ليليت كادر ركوتيني إسك يوم القيامة قطلو من إلال قل أرأيتم إن جعل الله عليكم النهار سرمدا سرمدا مالت كونتينولي إلى يوم القيامة كأن بتشابيهون جعلما إلى اللو لليت إلى اللو كزكازا نقر إلى اللو إرفت إلى اللو كأن بتشابا درقو إلى يوم القيامة من إله غير الله يأتيكم بليل تسكنون فيه يمتصرفوا ثليل من نم يامت ألاتشو أفلا تبصرون أرأي زور بلاتشو أتايو من دي ومن رحمته جعل لكم الليل والنهار لتسكنوا فيه ولتبتغوا من فضله ولعلكم تشكرون ومن رحمته يا الله إذنت علي جعل لكم الليل ليلت فتره والنهار لتسكنوا في الليل ولتبتغوا من فضل الله في النهار ليلت سكن أو سكن عرفت يمتركبت يمتركبت أت بلو عرفت يعرفت زيادة الرجوع ليت ولتبتغوا من فضله فضله مالتي الله الرزق يمتفلق بدمك أنا درج الله سلزيه يعني الله سبحانه وتعالى لتنك أن مبال يلم يقول سبحانه وتعالى في آية أخرى وهو الذي يتوفاكم بالليل هوني جهلي هنا وسومني أدرج المسألة شو القرآن سكره يتوفى مالت يا متعجوال مالتنا كذا هلا من الآن وهو الذي يتوفاكم بالليل هون ترجم بالله من تعال قاله هون دم وجهك ترجمه قرآن ما كسو قرآن عندما توقع يعني وهو الذي يتوفاكم بالليل هيجن بمعنى ترجم اللي يلا استترجمه وهو من هو الله الذي يتوفاكم يميامو تاكشو لليت استي نورث اور مدنو نورث اور ساوز يوم التلو انت ايهن ترقمنو يا الكوا ترقمو وهو الذي يتوفاكم بالليل الله نسونو يميامو تاكشو مچنو ميعموتن الله نو بلاليت يمياموتاچو ايوه ام رضوان اسوانو ترمل سيمس يسطاچو الله نو بلاليت يمياموتاچو قلب قالي هنا ترغمو طيب سو بلاليت بيچا نو ميموتو ليلا طياقه نو سو بلاليت نو ميموتو وندموچ قن متاياكم دي ارا قن نو ميموتو هلو ايش انغدي عند سو قرآن ترجم له قرآن فسر له بلو بجهل النت من إلال الله كون دزي بلو والله وهو الذي يتوفاكم بالليل ليلت يم يامو تاچسنو إلال قن ترجمو چرسو هنا قرار اللم يتوفاكم لكنو روحاتشو يوسدال مالتنو هذا اللم الزي لاي قن انكلف مالتنو الله سبحانه وتعالى وهو الذي يتوفاكم بالليل ويعلم ما جرحتم بالنهار كأن يسراتشو تنقر هل ياكعل ليلت دمو روحاتشوني وسدال ستتنيو ماتنو ثم يبعثكم فيه اندقنا روحون ملسو ياسنساتشوال ليقضي أجل مسمى ليقضى أجل مسمى مكناتهم ياتلكو إدمي سلال درسي ليلت يستنيهال يعني روحون ياوتقال كذا ستنك أكنكلف روحين ملسال يمالتنو أدلم ثم إليه مرجعكم ثم ينبئكم بما كنتم تعملون الزيه لاي جميع العلماء يتسمى مبت عند سو سيتنيا روحو يوطال الله أكبر روح توطال ليش أو لنقلفو يميمتش لنقلفو يمياهل أو وطات روح يوطال روحو بمولو أدلم وطو يميهدو السوكو هنما يموتال قن الله من بلد سيمو روحو يوتال لليتو ستتنيو روح يوتال كذاك طلو من عليه قوله سبحانه وتعالى وهو الذي يتوفاكم بالليل قال ابن عباس سيدنا عبد الله بن عباس يفسر من له يعني يقبض أرواحكم في منامكم ستتنيو روحاتشو الله وسدوال قال أبو إسحاق معنى يتوفاكم بالليل أي ينيمكم فيتوفى نفوسكم التي بها تميزون قال قتادة البعث ها هنا اليقظة ثم يبعثكم مالت كنكالفاتشي كسكساتشو المالت له إذن هو الذي يتوفاكم بالليل نقري سو بكأنمي تنيال قن أبزان يو الله ليلت نول ينكالفا درقو يسرو ليلت ستتنيو روحاتشو نوت وعلن كذبوا هلا ستنسو روحاتشو يملسال يه تنشموت يبالال بقرآننا بحديثنا بعلماء النقاقر انكلف مالت موتنو اشي موت مهونون بتآم بقلت يتنقروا الله بسورة الزمر من على الله سبحانه وتعالى الله يتوفى الأنفس حين موتها الله عندت نفس ويم عندسو ست موت ارست موتا ود اخرا ستهد روحون يوسدال يتوفى مالت ايه روحون يوطوال والتي لم تموت ياتشي اجلوا يالدرسس يتوفاها في منامها في منا هلتم روحنا ميوطاو تملكت وندموج حنوتانا ام رضوان هلتم بهلت القنا استنياچو هم بتام طرو مسالني حنوثا باند ألقاء ومردوان باند ألقاء هلتم نستنياتشو تنيو هلتم حنوثا يمج أرشان كلفنة شيئتشي ودى آخرا مهدا اللبات إذن الله روحواي وسدنا أي ملساتم توات متن إنيا قلاوان آتبن كفنا قل قواد وستنو الناس كبات مكنيا لمج أرشان سلهيدش موتجس أم رضوان متعلج لكن لقزيونه يموتك روحوا لك عند حنوتا وتنبر لكن جنا أجلوا سلال درسة روحوا يملسنا تنك علج كان كلف تملكتو أياو لا نبوني الله يتوفى الأنفس حين موتها يونتن موتنا والتي لم تموت في منامها طيب من يدر قال فيمسك التي قضى عليها الموت يا يموتوچو سو حنوتا مالتنو روحوا يزنوا ان ملسوم طيب يمتملسو يمانو ويرسل الاخرى هلتنيا يا ام رضوان جن روحوا ان ملسلن مكنياتهم اجلوا جنا سلهونه كنقلفت النسالج الى اجل مسمى يعني لتوسنوا غزي متشنو توسنوا غزي يا ام رضوان ادميوا سيالق لك عند حنوتا روحوا هدو ايملسم يقول سبحانه وتعالى كذا وهلا إن في ذلك لآيات لقوم يتفكرون ونتهنو قيتاي شنقلات أتشو إن أمورات شو يمي السر سوى شكو يهكو بتقام تلك تأمر كونو إلان أي من أين فولش بيبلن والله أن أناك أمنيا ينقر بزو ما سبنا بزو مي هسلك أسنقر كونو والله هلتم روحات شو يواتقال أجلو يدرسي روحو كنش الرسوة تملسم أجل وائل درست دم وروحوات ملس عليه هلتم قن موت بلوال الله يتوفى الأنفس حين موتها والتي لم تمت في منامها فيمسك التي قضى عليها الموت ويرسل الأخرى إلى أجل مسمى نا بتأم مياس قرمنا قرنو إذن سوستنيا للوت هلت بتشاناتشو الليل والنهار وهما آيتان ولتلك يتأمر هونونا تشو على الله سبحانه وتعالى إيشي ودسم انتن يالو سداتشو اثنان ولتلو سوچ لا تجاوز صلاتهما رؤوسهما ولت سوچ هالو يسجدو صلاتاتشو كانغتاتشو بلا انكوان يدرسم شيء كراسات شو بلاي وده الله يهدم مارتنو وهذا الحديث صححه الألباني، حديث صحيح. إن هو لسه وشالو ثلاثة شو كراسات شو بلاي ود الله ما يهد إزاي راسات شو لا يكرال بد بمرت نوم يكر ود الله يهدم ثلاثه يعني الله يقبل الله شو ماتنا. أعوذ بالله ولتم كما تكسي بفيث قل أعوذ بالله من هذا عندما أنه عبد أبيق من مواليه حتى يرجع باريا بغنزب تغستو كبال بيتو كجيتاو ساينغرو شلكو شودو يتفع اسكمي ملس درس الله يسجدون الصلاة الله يقبل لهم عبد مارت من دنو وندمو أهون عبد يلم دروغن كنبياتشن بفيت بنبياتشن صلى الله عليه وسلم قزي باريا نبر لمثالي طورنتي رقال أزوى جهاد في سبيل الله بنبياتشننا بكفاروشو مهاكل طورنتي الدرق يتماركو سووش بارياوش هونو بسلمنا قططر يولنا كزاو هلا ياندان دسو يقزاتشوال لك اند اقانو ميقزو الله اندزي بلوال بكا كزاو هلا تقزوال له قزته سيت كهونج يانت ميستنج على من نكاح لتولد الله جماعة للتارقات تشلال له إن شاء الله حياة بيهونو يتماركو سو كامر كونيوش حياة سيتوش بيدرسوه لانتي لمسالي النبال سلاسة والتادروش ينبياتون والتادروش وراند بوتاهدونا تورنت كفتو كارغو متو سيتوش كماركو لنزي متو سووش كتكفافلو بيانس ياندادو سوس سوس سيتوش يدرسوه على للم النزي ميستوشاتشن ناتشو على نكاح نكاح اسفل لقم الله ستان ميستوش ناتشو باريا ناتشو دمو سيتوال شتات فل كفل لكو شتات هلو لما قزات قزات هلو واندك هونم شتو هلو قال فل لقى دمو يعني يخد من يال يه باريا على من فقاد يهيتاو يعني بالبيتو فقاد ساي شودو شلكو كتفا يسجدون صلاة اسكم يملس درس يسجدون صلاة الله يقبلوا ماله ولا تنيا وسمانو امرأة ستنج عصت زوجها بالوان على التززم بالوان معصية درجة لبالوا الله صلاة ويقبل لهم حتى ترجع تملسا كبالوا اسكم تتطرق درس الله سبحانه وتعالى صلاة ويقبل لهم أدقنيا لو هنا قرب بتام أدقنيا سيتوج ونت ونت لكن منالو زي لا تنش كفتت لنسب يقول العلماء الطاعة للزوج مست لبالوا طعام التادرقو لا يكون إلا فيما تستطيعه ولا تشرطو شالو مجمريا يمتتشلو نقر مهنا اللبت السوء الزوات يمتتشلو نقر انبيبلا مع سياك الدرقش أنت ويم دمو يا اللهن اللهن يمياس قطة كهونا دمو انبتلو عليك نقريل القمو يما تتشلو نقر كاززات انبتلو عليك اللهن يمياس قطة كهونا دمو انبتلو عليك على بلزيا الله يمياس قطة كهونا واجب من أمن كهونا ويم دمو يم تتشلو نقر كهونا يعني لمسالة ني نتنيا جماعة فلقال له انبتلو عليك معصيانو هنا قر بطم معصيانو ندزي مساسلو قالو لكن يما تتشلو كهوني عربوش سيمسلو من يلالو إذا أردت أن تطاع فأمر بما يستطاع يلالو أنت وند سميستي لتتعززه كفلك يما تتشلو سراء الززات نجي يما تتشلو نقر التززات ويم يانت خادم يانت ليج يعني وندلج ويمسيت ليج يانت ميست يانت قوادنيا يانت سراتنيا يميتشال نقر ازاز كذابو هلا انبيكالو معسيا يبالال يما يتشلو نقر كاززز كوغن معسيا يبالال ايه عندنو قولتن يمنالو لا طاعة للزوج حتى للوالدين ولا لبات للنات ولا لميست لبال طاعة يلم إلا أن يكون يعني حتى لا يكون في معصية الله يعني لمسالي أباته مأتو يهن خمر أطاو من اللبات بيله انبتلو عليه الله انتن متو اباته متو يعني قران انسدب الله انسدب بيله تفتلوا الله مدي تلوا الله لا تلوا الله ادلم تفتلوا الله نغ هداش دو متوف انداتلوت يملاس ولمتا نو اي نغر ابا مندنو امبي تلوا الله سلازي معصيا كهونه امبي طاعه كهونه جن اباتنا النات متتازز ميست دومو بالوان متتازز واجب سلهونه يهچ ميست አፈንግጣ ባልዋን ሰድባ አፈንግጣ እንቢ ብላ ከሄደች እስከምትመለስ ድረስ ሰላትዋ ተቀባይነት የለውም ይስል ወንድሞች እስከዛ ድረስ የሚያስፈራ ነገር አይደለም ምክንያቱም ትዕዛዙ ግድብ አለው ግድብ አለው ሚስቱን ለማሳነስና ለማዋረድ ብሎ የነን ጫማ ጠቢው እስቲ የነን ካልስ ጠቢው ብሊው ላሲው ምናምን አለ አይደለም እንትን ምን ልበላችሁ በቃ ብልግና ያለው ትዕዛዝ አለ አይደለም እንዴት ለዋለች ላኪን ምግብ ስርልኝ ትሰራለች ይሄን ሸሚዝ እጠብልኝ ትታጥባለች ጅማዕ ላረግነኝ እሺ ትለዋለች ግን አንዳንድ ጊዜ ብልግና ያለው ወይም ራስዋን የሚያሳንስ ነገር ሆነ ብሎ ወይም ማዕሲያ ሆነ ብሎ እዚህ ላይ ጣዓ የለም ወንድሞች ጣዓ የለም ደሞ አንድ ሚስት ለባልዋ ጣዓ ስታደርግ የማትወደው ስራ ቢሆንም ከባድ ቢሆንም ደሞ ባልዋ ራሱ አንዳንድ ጊዜ ባሎች አሉ ፋንዲያ ሆኑ ባሎች አሉ ጣዓ የማይገባቸው አሉ አይደለም ለአላህ ብላ ጣዓ ካደረገች ብዙ አጅር ትከፈላለች والله አንዳንድ ባሎች አሉ እነቴ ነው ልንገራችሁ እንግዲህ ከባሎቻችሁ እንዳላጣላችሁ እንጂ ብዙ አይደሉም ግን አንዳንድ አሉ ቼን ስሞከር ሲጋራ በሲጋራ ይለኳኮሰ ከሲጋራ መጠጥ ይጠጣል ጫማው ታጥቦ ያቅም አንድ ሳምንት እዛ እንደ ተጨማለቀ ነው በካልሲው ብብቱ ይሸታል እሺ አይሰግድም ምን የሌለው ነገር የለውም ይህ ባል ጣዓል ታረገው واجب نو ماشي باتودم كن اجر تكفلالچ الا ان يكون يما يسجد سو كن كافر سلالو عند العلماء دمو كافر ادلم سلالو اي خلاف يا علماء خلاف عليه لكن اندالكواچو يعني عندند بالوچ حالو طاع يما يگباچو لكن الله سلاززه طاع تارگالچ مستو سلازي اثنان ሁለት ሰዎች አሉ ቢሰግዱም ቢሰግዱም الله ما يقبل الله شو عند باريا على فقاد جيتاو يطفى اسكم يملس ميست دمو افنغطا على من مكنيا تفنغطا كبالوا غا يهدچو اسكم تتملس درس الله يقبل الله تمانو اشي ود 90ኛው نهدستي اثنان ሁለት ነገሮች አሉ ነቢያችን የጠቀሱዋቸው يعجلهم الله في الدنيا يعني قطعاتاتشو باخيرا قطعات اللهچو لكن بالدنيام بالدنيام قطعات اللهچو ازي قطعاتاتشو تاياله باخيرا دومو يباس قطعات تاغنياله ሁለትናቸው ነቢያችን የጠቀሱዋቸው البغي وعقوق الوالدين አባትና እናት አለመታዘዝና አባትና እናትን መበደል ياخيرا قطعات الله تلك قطعات الله ግን በዱንያ ታይዋለ ይሄ ነገር والله እኔ ያየሁት አለ ብዙ ሰዎች አሉ ያየሁዋቸው حقوق الوالدين በጣም በጣም አባትና እናትን ሲያዋርዱ ሲያሳንሱ በቃ እንደዚህ ሲተውዋቸው እናንተን በቃ ጣዓ ሳያደርጉ ሲቀሩ በዚህ ዱንያ ተዋረዱ ሰዎች አሉ والله ምን ቢልቁጥራቸው ይሄ አንድ ነው ሁለተኛ البغي بغي ማለት ከመስመር መውጣት መረበሽ ብዙ ወንጀል ማረግ ሰውን መበደል البغي علماء እንዳሉት هو الفساد والخروج عن طاعه الامير يا غريتو مري ወይም ደሞ የከተማው مري يعني مسلم ከሆነ ማለት ነው በእስልምና በሸሪዓ የሚመራ አገር ከሆነ ከአሚሩ ጣዓ መውጣት ونشر المنكرات مطفو ነገር በቃ ይሄን ያልተባለ በአገሪቱ ትልቅ ረብሻና تلك بالقناء مسرج وظلم الناس بزو سو مبدل بغي بالاله نقر بغي مالت بتقام الله متألو متفوس رانو. قال أحدهم من الأندو عالم سنقر يا صاحب البغي نعم فخير فعال المرء أعدله نعم يا صاحب البغي فخير فعال المرء أعدله أنت بزو بدل يمتارقو بزو ظلم يمتارقو تو تو تو مسمر ياز فلو بغى جبل عند ترارا لاند ترارا ببدلو عليه فلو بغى جبل يوما على جبل لن دك منه أعاليه وأسفله لا ينا تاتشو الله عشوان ميارقو هلت يعني من دم السالة نميستو هلت تراراوش عندو ترارا لهلتنيا وترارا ببدلو بزلمو الله سبحانه وتعالى لزال زالمو ترارا دك تارقو بكا عشوان ميارقو سلزي تتنكك إلى بغي مالت سو مزلم يعني كمسمر وتبزو فساد مارق يا أميرون هج على مكتل بقى بزو انت ايه بغي بارال ايه كتاتوك كأخيرا بفيت بعد الدنيا نو ولتن يادو مو أباتنا الناتن مسدب ويمدو على متازز كفنيا انتنو بعد الدنيا تاقنيو الله اني عند مسالي لستاشون دموش سبحان الله عندو بدرق جزينو ودا قراتشن هتكونا الزاكة ما يدرق من قست الزاقزي انتين يسات نبر لمسالي كيس وتات كيس فينو صابون منامن يعني عند كوبون اينت اندزي ستوتا كأمريكا يمتا كمن ارداتا نو ناي منكسو ارداتا بيه بيتو يهيدو يسطو نبر اهون بزابة تولد كوبت كتما من دفرا يمتبالو يعني سدس سوشناتشو يك أبليناتشو ارداتا ويازو بيه بيتو يانكوكو بيه بيتو يسطو نبر عند بيت درسونا سوشو نقرواتشو يه بيتو كو لجاتشو بسعودي عربيا اللي تبالي انجدي بسعود عربيا واللي جيال لو هبتامنا تشو قنزب اللي كاتشو البلو يلفو والو بيتون يلفو بلو يعني كزي ارداتا سايساتو وديت هيدو ودي ليلا بيت هيدو سيتوا عروقيني يسبع امس امت سيتنا جزال لتشو كبالواقا لجوالك كنو بجدال لي بات ام سلام بلواتشو اياكم أسرام مستأمت أباتي إن أناتي لقوبين بلو هدا أكمو داكر جنزب ما يسيط أتشو نا أباتينا أناتين ما وارد إن ما قواش شويم ألمت تازز أتشو كبارو انجلنو الشيء أسرنا لنا زي بقى صار فلو يتقرث إن شاء الله لما توسام تدرجت والله الشيء أسرنا نبلنا مش أرشاو. يقول النبي صلى الله عليه وسلم اثنتان ولتنا جروش اللوارو في الناس هما بهم كفر ولتنا جرالو كدركاتشو كفر ناتشو الزي لا عند أديس نجر لا استمرات شون دموج. كفر سيبال ان انت اندمتاسبوت كسلمنا موطات عدلم كفر هلت عينت نو هناك كفر اكبر وكفر اصغر هناك شرك اكبر وشرك اصغر وهناك نفاق اكبر ونفاق اصغر وهناك رياء اكبر ورياء اصغر يهني على وقسو كلهم كفر كفر كفر كالي بتقام الساساتال منالو نبياتشن اثنتان في الناس هما بهم كفر الطعن في الأنساب والنياح على الميت صححه الألباني نا حديث صحيح سلزي النزي هلتنا شو من دلنا شونس. أوضح العلماء رحمهم الله أن الكفر كفران، كفر هلت أين تنو، كفر أكبر وكفر أصغر، أو يقولون كفر دون كفر إلى له. فالكفر الأكبر مثل عبادة غير الله كالله للا متقزة وكفر البلال، ودعاء الأموات لمواتشو ولينو منا من بلا ستأين أدر قلين يمتلو تلك كفر نو، والاستغاثة بالأموات لمواتشو تشيدة زنابا زنبولن لجوش ستأين منا من بلا يتلك كفر نو، وطلب المدد من الأموات كمواتشو حتى من الأحياء بهوثي عليهم بيموت سويهن، يعني سقى ستون هابت ستون لج ستون منامن مدد مدد مدد يعني اردتها مفلك كالنسو، أو من الأصنام ويمكا تأوتوش، أو من الأشجار ويمكا زافوش اندزي، والأحجار دنقاي يعني انشات يمي قزواتش ينبرو انزي بمولو، أو من النجوم ويمكا كواكبت، أو الجن ويمكا جن، هذا الشرك أكبر الذي أهون يتكسكوا شو بمولو يشرك من شجنات شو، هذا كفر أكبر. وكفر أكبر مثل سب الدين ويمدمو لمسالة دين تقوى الشالة دين تسد بارله يهم كفر أكبر نو، سب الله ويم الله تسد بارله، سب النبي صلى الله عليه وسلم نبيشن تسد بارله، بتسقدم بتسعمم بالله كاشوف بقرآن كاشوف بنبيشن كاشوف كنا انتلكان كسمنا ثوت أرله، كل هذا كفر أكبر. للا كفر عليه تلك كفر، الحكم بغير ما أنزل الله، يا الله نهج النادم بشرع تته لا إني الفلقم يا الدنيا نو مفلقو يتوبيا يفتح بيرنو ينجليز أجر هجنو يا فرنسا هجنو بله، يا الله أنت القبل ما كفر نو. يستحل الحكم بغير ما أنزل الله، يعني لمثالي أن نقر الزهلاي ما برالات يسفل قال أهون إنيا بإثيوبيا نورالن إثيوبيا منقص بقرآن أدلم حكم يمي أدرقو هقا منقصتو بقرآن أدلم، طيب إنيا بهقا منقصتو يهيد النو، طيب بهقا منقصتو ستهيد حلال نو طرو نو تلال له، حلال نو هقوه حلال نو طرو نو قنجو نو كالك كسلمنا توت عليه، لكن مدفونه بله بلبه، لكن من اللبه هنا بمنقص سرني عليه يعني يعززون هذا قال له كالك أتكفرم. مثالين ليلا مثالين مثال عندي سيد كتفتاش بهج منقصتو يبالوا قماش حبتيزات هيدالج، بمعنى أن تأمر قماش حبتيزات هيدالج. لمثال عند سو زنا يدرج بهج منقصتو 3 عامات اسري فردال كذا يوطال، بهج منقصتو عند سو كسرق يعني يسرق اون يكفلنا نص يوطال، ايه هج منقصتو نو. لمثال نو ملاچو ايتوبيا هج منقصتي هون بريطانيا هون امريكا هون اند مثال اهون كتقسكواچو غني الله هج اندزي هادلم زنا يدرج يا جباك هون يجدلا يسرق مسرجاو كتقربنا كانتن كاله اجي قرطا سيت كتفتاچ مهروا ايزا عندند دمو سطوتا ايزا نو متهدونجي عند سو 100 مليون هونو 50 مليون توستالچ ميل بسلمنا حق يلم سو يو گمن يلال اني بزي حق نو مهدو كاله كسلمنا يوطال كسلمنا يوطال سلازي الذي يحكم بغير ما أنزل الله عن استحلال جن حلال نو بلوك هنا نونجي والله ورده بنيال من لارقدي لما نور الكلم بلوك هنا اندزي هذا اللم هلال. طيب لمثالي صلاة سجدال جن صلاة كومانو يا وجبو زملون وبهلنو كالي وجحد وجوب الزكاة، زكاة كو قبركونو زملو زكاة يميلوث النزي اسلاموش زكاة ما وطال له جن نين اي وطال لنجم قبرنو يا اخي لما ابزوت يا اخي يلال. او استحلال الزينة، زينة ما مدسة هذا اللي من دي አትደሰቱ የሚለው ሃይማኖት ደግሞ ምን አይነት ነው? እኔ ወንጀል አልሰራሁም፣ ሰው አልበደልኩም፣ የገንዘብ ሰው አልበላሁም፣ ሰው ምናምን። ዚና ማለት እኮ አይ ኢንጆይ ኢት ወደደችን ወደድኳትና ያኒ እኔና እሷ የስጋኛ ብናረግ ምን አለበት የሚል ከእስልምና ይወጣል። ለአነሁ አሐለ አልሐራም ወአሐረመ አልሐላል ኩሉ ሀዛ ኩፍሩን አክበር ፈኢዛ እስተሐለ ማ ሐረመ አላህ ሚማ ሁወ መዕሉሙን ሚን አዲን ቢደሩራ ያኒ በዲናችን የጸና የተረጋገጠለት ህግና ደንብ ከዚና ወሰሪቃ ወልኸምር ይህ ነገር ሐላል ነው ያለ ካፊሩን ኩፍረን አክበር አው ጀሐደ ማ አውጀበ አላሁ ከዘካ እንደዚህ የመሳሰሉ ነገሮች ይህ ትልቁ ኩፍር ይባላል። አማ ልኩፍሩ ልአስገር ምስል ማ ፊ ልሐዲስ አሁን የመጣሁላችሁ እስነታኒ ሁለት ፊ ናስ ሁማ ብህም ኩፍር ሁለት ነገሮች አሉ አንድ እስላም ከደረገው አንድ እስላም የሆነ ሰው ካደረጋቸው ይከፍራል። ይከፍራል ማለት ከእስልምና ይወጣል ማለት አይደለም። ላ ትንሹ ኩፍር አደረገ ነው የምንለው። ምንድን ነው? አጣዕን ፊ ነሰብ በዘር መስደብ፣ ዘርን መስደብ። ወኒያሓ አለ ልመይት ለሞተው ሰው ጮህ ብለህ ማልቀስ፣ እነዚህ ኩፍር ናቸው። ላኪን ኩፍር ማለት ትልቁ ኩፍር ከእስልምና የሚያስወጡ አይደሉ። ሊአነሁ ከፈረ ያኒ ፊ ሲያቅ አልኢትባት ወሁወ ኩፍሩን አስገር። ወጣዕን ፊ ነሰብ ማዕና ደሞ ያኒ ዘርን መንካት ወይም በአንዳንድ ዘር ወይም በአንዳንድ እንትን ማቋሸሽ፣ ይህ ኩፍር ነው፣ ግን ትልቁ አይደለም፣ ግን ትልቅ ወንጀል ማለት ነው። ለምሳሌ የቁሉን ፉላን ነሰብሁ ከዛ እገሌ እኮ ያኒ ዘሩ ጥሩ አይደለም እኮ ከነዛ እንትን ነው እኮ ትላለህ። ከነዛ እንትን እርስ በርሳችሁ ሆናችሁ አምስት ሰዎች ሆነው ዘሩ ጥሩ አይደለም ዘሩ፣ ይህ ራሱ ትልቅ ወንጀል ነው አሉ። ጠይብ አረባክ ዘሩ ያሳፍራል እኮ ትልቅ ወንጀል ነው። መተለን ትቁል እነዚህ እኮ ዘሩ እኮ ሐዳዲን ናቸው። ሐዳዲ ማለት ብረት ብረት የሚቀጠቅጡ ከነሱ እኮ ነው ይህ ማለት ትልቅ ወንጀል ነው። ተማም እነዚህ እኮ ቤተሰባቸው ቅድመ አያቱ አያቱ ቅድመ አያቱ እኮ እንጨት ፈላጭ ናቸው እኮ እንጨት የሚፈልጡ እና እንደዚህ ነው ስራቸው በቃ ምንድን ነው ብለህ የሰው ዘርን ማቋሸሽ ኢላ ገይሪ ዛሊክ እንደዚህ የመሳሰሉ هذا مما يطعن في أنساب الناس ويم زر بزرو قوسا مسدب الله سبحانه وتعالى يا أيها الناس إنا خلقناكم من ذكر وأنثى وجعلناكم شعوبا وقبائل لتعارفوا إن أكرمكم عند الله أتقاكم إيالي بزر بقوسا أتليايو እናንተ በተቅዋና በአላህ ፍራቻ ነው ወደ እኔ ስትመጡ የምትለየው እንጂ በዘር በጎሳ በወንበር በስራ በምን በምን በምን አይደለም እያለ አንዳንድ ሰዎች ግን እንደዚህ ይላል እኮ ከዛ ነው አሉ ዝም ብሎ እንትን እያለ ተማም ወሀከዛ አንያሓ ሁለተኛ ደግሞ ኒያሓ ኒያሓ ማለት አንድ ወንድም ወይም አባት እናት ሚስት ስትሞት ጮህ ብለ ወይ ወይ ወይ ወይ እኔ እኮ ምናምን ተዘ ያኒ የሚሉት ሴቶች የሚሉት ያኒ ልብሳቸውን ይቀዳሉ፣ ጸጉራቸውን እንትን ይላሉ፣ አፈር አምጥተው እዚህ ደረታቸው ላይ እንትን ይላሉ፣ ይጮሃሉ፣ ያለቅሳሉ። ኒያህ ይባላል። ሀደ ኩፍር ላኪን ትልቁ ኩፍር አይደለም። ጠይ ለምንድን ነው ኩፍር የሚባል ቃል የተሰጠው? ትልቅ ወንጀል ስለሆነ ነው። تمام النياح يبال عليه نقر إذن نياحنا لما واشود شوه بلا يتسادوك مالكس ويم زرن ما قواششنا يسون قوساننا يزر أسان نسح مايت النزي كفروشنا جهولة توم إلى اللو نقريه ينكالكو زاري لزاري بكال ثنائيات يمبالو الجرسن ثنائيات مالت ሁለት ነገሮች ማለት ነው። ገና ሁለት ነገሮች ስንጨርስ ሱላፊያት እንላለን። ሶስት ነገሮች ደግሞ አሉ። ይህን ካልኩ ይበቃኛል ኢንሻአላህ። ማይክ ለእናንተ። እንግዲህ አሁን ቅዳሜ ምንድነው የምንማረው? መጽሐፍ እንምረጥ ምናምን የሚባል ነው የነበረው። አሁን ወር ይህን መረው በዚህ እንቀጥላለን። በጣም ጥሩ ፋይዳ ያለው አርእስ ነው። ታያላችሁ፣ ይህን ሶላትያት ሩባዕያት ስንገባ ብዙ የማታውቁት ነገር ልታውቁ ነው። እና በጣም ጥሩ ደርስ ነው እላለሁ። እሺ፣ ኦኬ፣ ማይክ ለእናንተ። እንግዲህ አሁን በተለይ ይሄ ጀናባን በተመለከተ ብዙዎቻችን ብዙ የምንሸወድበት ነገር ነው እና ጥንቃቄ ያስፈልገው። ምክንያቱም ጀናባን ዝም ብለን ገብተን ታጥበን ከወጣን ንያ ከሌለው ይህን ነገር አቴንሽን ልናደርግበት ይገባል። አብዛኛዎቻችን ይህን ነገር እንደ ቀላል ነገር ልናየው አይገባ ማለት ነው ኢንሻአላህ። ምክንያቱም ንያ ለለው ከኛ የበለጠ ነጮች እኮ ውሏቸውን ውሃ ሲዋኙ ነው የሚሉት። እዚህ ውጭ ያላችሁ ሀገር ውጭ ያላችሁ ወንድሞች እህቶች ታያላችሁ። እንግዲህ ጠዋት ማታ ከቤታቸው በስተጀርባ ፑል አለ፣ ዋና አለ፣ ሲዋኙ በጣም ብዙ ከኛ የበለጠ እነሱ ውሃ ሲንቦጫረቁ ነው የሚሉት። እና የእነሱ ጀናባ ወርዷል ማለት አይደለም። ስለዚህ ሶላታችንንም ዝም ብለን በከንቱ ስንለፋ እንዳንኖር በጣም ጥንቃቄ ያስፈልገዋል ማለት ነው። በጣም በጣም ኢምፖርታንት የሆነ ሳብጀክት ነው የመረጥኩልህ። ረመቱላሂ ተዓላ ወበረካቱ። ሰላም አለይኩም ረህመቱላሂ ወበረካቱ። ኢንሻአላህ ይሰማል። ጠይብ፣ ጀዛኩም አላህ ኸይር ኡስታዝ፣ ጀዛኩም አላህ ኸይር። እንደ ኡስታዝ ኑር ሁሴን እንዳሉት ያው በጣም ቆንጆ እንትን ነው፣ አርዕስት ነው። ኢንሻአላህ አላህ የምንማርበት እና የምንጠቀምበት ደግሞ አላህ ያድርገን። እሺ፣ እኔ ከመጀመሪያ ደረጃ ኢንሻአላህ በመሀከልም ጥያቄ አለው። አርካኑ ገስሉል ጀናባ እትነታን ፈቀጥ ያሉትን ከዛ ላይ አሁን ንያ፣ ማንኛውም ነገር ንያ እንደሚያስፈልገው ነው እና ኢነመል አዕማሉ ቢንያት። አሁን በዚህ ላይ ኢንሻአላህ ጥያቄ ነው፣ ከዛ ቀጥላለሁ። ይሄኛውን ብቻ ያዙልኝ። ንያ አሁን ስንናገር በኹፍ ላይ ረሱል አለይሂ ሰላቱ ወሰላም ተወው እንትን አርግ ያለው በጠሃራ ላይ ነው ያረኩት ካልሲየም ብለው መስሕ እንዳረጉ ነው እና ንያ አያስፈልገውም ብለው ከዚህ በፊት ተጠይቆ መልሰዋል። እንሻአላህ እና በዛ ላይ አሁን ስለ ሰው ሲነገር እንዴት ካለ ንያማ ማንኛውም ነገር አይሆንም፣ ኹፍም ቢሆን በንያ ካልሲውም ማድረግ አለብን የሚሉ አሉ። ይህንን በኋላ እንሻአላህ ትገልጹልናላችሁ ማለት ነው ኡስታዝ። ሌላው እስነታን ላ የክፍሩ ላ ኢዛ ማተ ኢንሳን ቀብለ ተውባ፣ ይሄ ምንድን ነው? በአሁኑ ጊዜ እንግዲህ ረሱል እንዳሉት እንትኑን የታያቸውን አላህ ያሳያቸውን በጀነት ውስጥ ሰውየውን ወስደው ወደ ጀነት ሲወስዱት በመሀከል ላይ ሰውየው አቁሞ ደርሱን እንዳልደግመው ላልነበሩት ሰዎች እንዲገባቸው ብዬ ነው እና ከዛ የተበደረው ሰው አስቆሞ ማለት ነው ወደ ጀነት እየሄደ ሳለ ከዛ ሰውየው ደነገጠ። ኬት አምጥቶ ይሰጣል? ገንዘብ ማለት ነው። በዱንያ ያልከፈልነውን በአኽራ መክፈል አንችልም። የሰው ሀቅ ከባድ መሆኑን ነው እና ሰውየው ከመላኢኮች አሳዩትና ያው አላህ ስብሓነ ወተዓላ ትቶለት ይህንን ጀነት ታገኛለህ ይህንን ሰውዬ ከተውክለት አለ። አላህ አስታረቃቸው ማለት ነው። የወደደለትን ሰው አላህ ያስታርቃል። ግን ገና ለገና አላህ ያስታርቀናል ብለን ይህንን ማድረግ አንችልም። በሚቻለ መጠን ከሰው ሀቅ መጠንቀቅ አለብን። እና ረሱል አለይሂ ሰላቱ ወሰላም ምንድነው ያሉት? በእንትን ብላችሁ በዱንያ ላይ እያላችሁ ተታረቁ፣ በዱንያ ላይ እያላችሁ አንዱ አንዱን ሀቅ አይውሰድ፣ እንደገና ደግሞ አንዱ ለአንዱ አፉ እንዲል አስተምረዋናል ማለት ነው። ነገር ግን በአሁኑ ጊዜ እንደምናየው አንዱ ለአንዱ ሀቅን እንትን ለማለት ቀርቶ አስዋሽቶ ዋሽቶ የሰውን ሀቅ ለመውሰድ ነው የሰው ልጅ እየጣረ ያለው። እና አላህ ስብሓን ወታላ ይጠብቀን። ከሰው ሀቅ መርፌ እንኳን ለምን አትሆንም? በጣም መጠንቀቅ እንዳለብን ነው። ሌላው ስብሓንላህ፣ አላህ ስብሓን ወተአላ አያውን በትክክል እንግዲህ አሁኑ እንትን ስላልኩኝ ሜቢ ላልለው እችላለሁ። እንሻላ እና አስተካክሉልኝ። ቁል አራአይቱም እንጃ አለላሁ ለኩም ሌለ ኢላ የውም ልቅያመት መን ኢላሁን ገይሩ ላህ ያእቲኩም ብضያ የሚለው ሱብሓነላህ። ሌሊት ባይነጋ ኖሮ የሚለውን እንትን ሱብሓነላህ፣ የአላህ አያ ስለሆነ በዚህ ኖሮ ማለት እንችላለን። ባይነጋ ምን እንሆን ነበረ የሚለውን እንትን ወሰድኩ ማለት ነው። ሱብሓነላህ። በተለይ በተለይ ሌሊት ቁጭ ካልን ሌላ ሁሉ ተኝቶ፣ ወላሂ እኔ ብዙ ጊዜ ወይ ደግሞ አሞኝ ሌሊት ይሄን ሁሉ እንተኛ ነበር እንዴ? ሱብሃንአላህ። ሌሊት መነሳት የሚያቅተን ይሄ ሁሉ ሰዓት እየተኛን ነው ወይ? ለመንጋት ይጨንቀናል ማለት ነው። በጣም እንጨነቃለን። እና ይሄ የአላህ ሱብሃነ ወተዓላ ትልቅ አያ ነው። ወላሂ አላህ ባያነጋው ኖሮ ቀኑን ደግሞ ባያመሸው ኖሮ ምን ያህል ልፋት ነው። ዝም ብሎ ኦል ዴይ ሲቀመጥ ሰው ይደክመዋል፣ ማረፍ አለበት። እና ይሄ ወላሂ ትልቅ አያ ወላሂ አላህም ጠቅሶታል ከአያዎች ውስጥ ፀሐይ፣ ለቀን፣ ለሊት ብሎ ጠቅሶታል። እና ትልቅ ኒዕማ አላህ ስብሓን ወተዓላ ሰጠን። ሌላው ሴት ልጅ ከቤት ከባሏ አፈንግጣ ከወጣች አንደኛው ማለት ነው። አንድ ባሪያ ከቤቱ ከባለቤቱ ጠፍቶ ከሄደና ሴት ልጅ ካለምንም እንትን በጥጋብ ማለት ነው አፈንግዳ ከወጣች እስከምትመለስ አላህ ስብሓን ወተዓላ ሰላታን አይቀበለውም። ማለትም ከምድር ወደ ላይ አይወጣም ማለት ነው። እና አላህ ስብሓን ወተዓላ ይጠብቀን በሚቻለ መጠን። አላህ ስብሓን ወተዓላ ትንሽ ነው ያረገብን። ይሄ ሲባል አሁን አንዳንድ በልባችን ኢማን ያሌለን ወይንም ደግሞ ኢማኑ ደካማ ያልሆነ ለምን እሱስ ቢያፈነግጥና ቢወጣ አላህ እንደዛ ያደርግበታል ወይ የምንል ሰዎች ልንኖር እንችላለን። አላህ ስብሓነ ወተዓላ ለእኛ ትንሽ ነገር፣ ለሴቶች ትንሽ ነገር ነው የሰጠን እና ይህን ትንሽ ነገር ከጾምን፣ ከሰላታችንን ከሰገድን፣ ራሳችንን ከጠበቅን ከሐራም እና ባለቤቶቻችንን ያሉትን ከአላህ ስብሓነ ወተዓላ ከሚያጣላን ነገር የተለየ ያሉትን ሁሉ ካረግን አላህ ስብሓነ ወተዓላ ጀነትን ሰጥቶናል። እንግዲህ ይቺ ቀን አጭር ጊዜ ነች። ጀነትን ስብሓነ ወተዓላ የሰጠንን ያንን ብናገኝ ይሻላል። እነዚህን አሟልተን ለምን እኔ እሱ እንደዚህ ያልሆነም ማለት የለብንም ማለት ነው። ሌላው ደግሞ ሁለት ሰዎች አላህ ስብሓነ ወተዓላ በዱንያ ላይ ሁለት ነገሮች አላህ ስብሓነ ወተዓላ በዱንያ ላይ ዕቁባውን ማለትም መጨረሻውን ያደረገውን ነገር ይከፍለዋል። አልበግይ ወሕቁቁ ልዋሊዴን ባሉት ላይ ሱብሓነላህ። አንድ ጊዜ አንድ ሰው ሲናገር የሰማሁት አንድ ሰው ልጅ አባቱን በእንትን ላይ ይሄ ዛፍ ላይ አስሮ ሲገርፈው አየ ማለት ነው። በኋላ ሰዎች መጡና ለምንድን ነው የምትገርፈው? እንዴት አባትህን እንዴት አባትህን ብለው በጣም ሰዎች ደነገጡና እንትን ሲሉት አባትየው ምን አለ? ተውት ተውት ልጄ፣ እኔ አባቴን እንደዚህ አድርጌ አሁን ልጄ በሚያደርገኝ መልኩ እንደዚህ አድርጌ ስገርፈው ነበረ፣ ተውት ብሎ አለ ማለት ነው። አላህ ስብሓነ ወተዓላ ከራሱ ሀቅ በኋላ የወላጅ ሀቅን ብዙ ቦታ ጠቅሶታል። እና ሱብሓነላህ፣ አላህ ይጠብቀን። ወላጅ ያላችሁ በሚቻላችሁ መጠን ሀቃቸውን ጠብቁ። የሞቱብንን እኛን አላህ ስብሓነ ወተዓላ በራህመት አይኑ ይልን፣ የጀነት አልፍርዶ ሰላ ላይ ያርግልን። ያሉትን አላህ ስብሓነ ወተዓላ ይጠብቃቸው። ያላችሁ ደግሞ የወላጃችሁን ሀቅ የምትጠብቁ አላህ ያርጋቸው። ሰለላሁ ዐላ ሰይድና ሙሐመድ ወዓላ አሊሂ ወሰሐቢሂ ወሰለም ተስሊማን ከሲራ። ኡስታዝ፣ አንድ ጊዜ ይህ የኹፍ ንያ ብዙ ጊዜ ስለተደጋገመብኝ ነው። እንሻላ አንድ ጊዜ ንገሩን። ወሰላሙ አለይኩም ወረህመቱላሂ ወበረካቱ። ወአለይኩም ሰላም ወረህመቱላሂ ወበረካቱ። እህቴ ኡሙ ሲሃም፣ ኹፍ እኮ ዕባዳ አይደለም። ከኔ ጋር አለሽ? ኹፉ ያኒ ሹራቡ እንዲበርደኝ እንዳይበርደኝ እንዳይሞቀኝ እሾህ እንዳይወጋኝ ጥርሙዝ እንዳይወጋኝ ብለህ የምትለብሰው ነው እንጂ ስትለብሰው መስህ አደርጋለሁ ብለህ ንያ አያስፈልግም። ጫማው እንደዚህ ነው። ስለዚህ መስሐ አልኹፍ ነው ዒባዳ። መስሐ አልኹፍ ስታደርግ ደግሞ ያኒ ምንድን ነው የምታደርገው? አሁን ውዱእ ስታደርግ ብስሚላህ ብለህ ትጀምራለህ። እሺ፣ ከዛ በኋላ ያኒ ውዱእ ታደርጋለህ። መስሐ አልኹፍ አሁን አንቺ የምትጠይቂው ያኒ ኹፉ ሲለብስ ማለትሽ ነው። ኹፉ መልበስ ዒባዳ አይደለም እና ለራስህ ለጤናህ ለጌጥህና ለመልክ ብሎ የምትለብሰው ነገር በሙሉ ዒባዳ አይደለም። ግን ምንድን ነው ያሉት ነቢያችን ሰለላሁ ዐለይሂ ወሰለም? አልሙጊራ ብን ሹዕባ የተባለው ሰሓቢ የነቢያችን ፐርሰናል ወታደር ነበር። ነቢያችን ሰለላሁ ዐለይሂ ወሰለም በሄዱበት ቦታ በጣም ረዥም ነው፣ ሰውነቱ የሚያስፈራ ነገር ነው። ሁለተኛ ሀልሜት ያደርግ ነበር፣ ያኒ በብረት የተሰራ ቆብና ፊቱ ልክ አውሬ የሚመስል ማስከራ ያደርግ ነበር። ለምን? የሁዶችን ለማስፈራራት። አሁን ነቢያችን በሄዱበት ቦታ በተቀመጡበት ቦታ በጎናቸው ይቆምና ልክ ማን ነው የሚደፍራቸው? ነቢያችን ሰለላሁ ዐለይሂ ወሰለም ረዥም ነው፣ ወፍራም ነው፣ ጠይም አይነት ነገር ነው። ሁለተኛ በፊቱ ማስከራ ምናምን ስለሚያደርግ ቆብስ የሚያደርግ ማንም ሰው ብሎ አይናገርም። የሁዲ ይሁን ለክርስቲያን ወላምን አይናገርም ከነቢያችን ሰለላሁ ዐለይሂ ወሰለም። ይህ ሰውየው አንድ ቀን ውዱእ ሲያደርጉ ነቢያችን ሰለላሁ ዐለይሂ ወሰለም ኹፍ ወይም ሹራብ ለብሶ ነበርና ኹፉን ለማስወለቅ ብሎ እንደዚህ ስል ዳዕሁማ ፈኢኒ ለቢስትሁማ ጣሂረተይን አሉት። እኔ ይህ ነገር ኹፍ ስለብሳቸው እኮ ውዱእ አድርጌ ነው የለበስኳቸውና አሁን መስሕ ነው ማረገው አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ስለዚህ ያ ኹፍ ሲለብሱት መስሕ ላረግ ብለው አይደለም የለበሱት፣ ያው ለብርድ እንዲከላከልላቸው ነው የለበሱት። እና ንያ አያስፈልገውም፣ ይህ ጨርሶ ንያ አያስፈልገውም። ናም ማይክ ፍሪ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ይሰማል? ሰላሙ አለይኩም ወራህመቱላሂ ወበረካቱ። ኡስታዝ አላህ ጀዛውትን ይክፈሉት፣ ከነዛ ከጥቂቶች ያድርጉት። ምክንያቱም አላህ ሱብሃነሁ ወተዓላ አብዛኞቹ በኪሳራ ላይ ናቸው ስለሚል። አይሆን አሉ፣ በጣም ብዙ አሉ፣ ከአንድ ሺህ በላይ ሊሆኑ ይችላሉ። ወላኪን ግን በውሸት የምንገዛው የለም። ከአላህ ውጪ በሀቅ መገዛት ያለብን አላህን ብቻ መሆኑ ተረድቻለሁ ማለት ነው። ሁለተኛው ደግሞ በአላህ ብቻ ማመን የሚለው ላይ ደግሞ ሁሉንም ነገር ለአላህ ብለን ከአላህ ውጪ ሌላ ነገር ማመን እንደሌለብን ከሁለተኛው እንማራል። ከሁለተኛው የመጀመሪያው መክፈርና በአላህ ማመን ከሚለው፣ ሁለተኛው ደግሞ ስለ ጀናባ በተናገሩት ውስጥ ገላን መታጠብ ከሚለው ላይ ደግሞ እኔ አብዛኛውን ጊዜ እህቶቼን የምናገረው ነገር ነው። እኔ አሉኝ ኢንሻአላህ የኡስታዝን ደርስ ቀጥታ ቃል በቃል የማስተምራቸው እህቶች አሉኝ እና አንዳንድ ጊዜ በጣም ለብዙ ጊዜ ያፍሩ ነበር እና እኔ በጣም ትስላቸው ሀታ ሱብሃንላ ወላሂ አንዳንድ ጊዜ ምን የሚባል ነገር አለ ሳይሰማ ሲቀር ያ ሁለት ሁለት ስጥኝ አንዳንድ ጊዜ ምን የሚባል ነገር አለ። እኔ አባባልም ቢሆን ትርጉሙ ሲታይ በጣም ደስ የሚል ነው። እሱም ምንድን ነው? ከጃይል ኢባዳ የአሊም እንቅልፍ ይሻላል ይባላል። ሳህ ጃሂል ባለ እውቀት ከሚሰራው ኢባዳ አሊም በእንቅልፍ ሲተኛ በቀኝ በኩል ይተኛል፣ ዘክሮ ይተኛል፣ ተስፊያ አድርጎ ይተኛል፣ አላህን አወድሶ ይተኛል። የእሱ ኢባዳ ይሻላል፣ የእሱ እንቅልፍ ይሻላል ማለት። ምክንያቱም ስንት እህቶች አሉ ሶስት አይነት ፈሳሽ አለ፣ የትኛው ገላ እንደሚያስታጥብ ሳያውቁ ላብ መውጣት ማለት ነው። ሁለቱ ፈሳሾች እንደ ላብ ነው የሚቆጠሩት። የግድ የግብረ ስጋ ግንኙነት ነው ገላ የሚያስታጥበው ብሎ ለብዙ ጊዜ የሚሰግዱ አሉ። በጣም ብዙ ጊዜ እኔ በማስተምራቸው ሰዓት ወደ መጋረጃ ስር አንገት በማቀርቀር የሚሉ በጣም ብዙ በጣም አሁንም ከኮምፒውተር ጀርባ የሚናገሩ ይኖራሉ። አደበቢስ ሴቶች አሉ የሚሉ ብዙ ሴቶች ሊኖሩ ይችላሉ። አላህ ይጠብቀን። አላህ ከሀቅ የሚያፍር ነገር የለም። ምክንያቱም ነገ የቂያማ ቀን ሂሳብ እንጂ ትምህርት የለም። እፍረት እንደዚህ ነው የሚባል ነገር የለም። ያኔ ቀጥታ እንደመጣ መናገር ነገር እንዳለብን የተማክ በተለይ አደራ ሴቶች ለሴቶች ስትሆኑ ብዙ ነገር ሊሏችሁ ይችላሉ። አንቺ አይተሽዋል አንቺ እንዲ ነው በጣም ብዙ ትዳር ውስጥ ሳይገባ ስለ ትዳር ብዙ ነገር ስታስተምሯቸው ወደ ሌላም እንትም ይሏሉ። እነመ ለአማኑ ብንያ ነው እቺ ሐዲስ ሁላችንንም አንድ ልታደርገን ትችላለች ማለት ነው። ሌላው ደግሞ ጀናዋ ላይ በመታጠብ ዙሪያ ራሱ አላህ ይጠብቃቸው ወላጆቻችንም ይሁን አሁንም ያሉ ስንት ጃይሎች አሉ። የብዝብዝዛት የኛ የሀበሻ ጸጉር አስቸጋሪ ነው። ወይ ቶክስ ከተሰሩ ትንሽ ውሃ ነካነካ የሚያደርጉ አሉ። ወይ ደግሞ ካንገት በታች ብቻ የሚያስላቸው ጀናባ ማራገፍ የሚያስላቸው አሉ። በጣም ብዙ አዋቂ ባልም ከሆነ ያስ በተለይ ደግሞ ይሄ እግር ቁርጭምጭምት ስር ከኋላ እግራችን ቁርጭምጭምት ስር የጣቶቻችን ብብቶቻችን ውስጥ ሁሉን አንገታችን ጥፍጥፍጥፍ ድንብልብል ያሉ ሰዎች አሉ። አንገታቸው ውስጥውላ መታጠብና መዳረስ እንዳለበት ተመረ ያለው ማለት ነው። ሌላው ደግሞ ከሶስተኛ የተማርኩት ምንድነው የጾም ሰሶች ያው ንያና ሁለተኛው ደግሞ ከምግብ መቆጠብ የሚለው ነው። በንያ የረሱል ሰለላሁ ዐለይሂ ወሰለም ታሪክ ላይ ሱብሃንአላህ ዛሬ ምሳ አንድ ሰዓት ሆኖ ሁለት ሰዓት ከደረሰ ቂያማ ቆመ። የባል ሐቅ አጣቂም ዘወጅ ሐቅ አጣቂም እችን ሁለት ሐዲስ ይዘው ይገባሉ። ሴቶች አንድ ሐዲስ አላቸው ሁለት ካገባ የቂያማ ቀን ግማሽ ጎን በድን ሆነ ተቀሰቀሳል የሚለውን ሐዲስ አፍዘውታል። ሁሉም እችን ሐዲስ ነው ቀልማታም ይዘምሩት። ወንዶች ደግሞ አንድ ሐዲስ አላቸው ረሱል ሰለላሁ ዐለይሂ ወሰለም መስገድ ቢቻል ኖሮ ሚስት ለባሏ ተሰግዳለች ይሄን አክትመው ገብቷል። በቃ ሌላ የለም። ስለዚህ ምሳህን ምን አህል ሰብር እንዳለ እስኪ ማን ነው ቁርስ የለም ሲባል እኔ ሳይም የሚለው ከኚህ ነብይ ይሄንን ተመረናል ሰብርን ልንማር ይገባል ማለት ነው። ሚስቶቻችን ልጅ ትምርቱ ይልታደርስ ትሄዳለች ወይ የጧት ቁርስ አይኖ ደግሞ ለሊት ልጅ ቀስቅሷት ፈጅር ካንተ ዋላ ተነስተ ሊሆን ይችላል። ቀድመ ተነስተ ያለውን ሰራርተ ብትበላ ይሻላል። ካልበላህ ደግሞ በሁለቱም እንዳትከስር ሰብር ማጣ ከሚለው እንዳትሆን ሚስትህም እንዳጠላ አናሲያ እኔ ጾመኛ ነኝ ብለ ንያህን አሳምረ ከኢባዳ ደስ የሚለው ረሱል ሰለላሁ ዐለይሂ ወሰለም እንደ ተናገሩታል ሙእሚን ሁለት ነገሮች ያስደስተኛል አሉ። ጥሩ ነገር ሲያገኝ ማሻአላህ ብሎ መጥፎ ነገር ሲያገኝ ሰብር አድርጎ ሱብሃንአላህ ከሚስት ከሁለት አንዱን አጣጣም ወይ ታስቀይማለች ወይ ሰብር ወይ ታስደስታለች። ስለዚህ ስታስደስት ማሻአላህ በላት ስታስከፋ ሰብረ ያለበለዚያ ወይ የኪኒን የመርፌ ደንበኛ ነው የምትሆኑ ሌላ ምንም አማራጭ የለህም በላን መመለስ አትችልምና የማይከሰስ ጌታ ነው ከላያችን ያለው። አንዳንዴ ልትከሰው የምችል ሰው መሆን አለበት። አንዳንዴ እኮ ማትችለውን ሰው ጋር መከራከሩም ሌላ ሁለተኛ ጃሂልነት ነው። ሌላው ያው እንዳላስረዝመባችሁ ብዙ ነበር የጻፍኩት። ሌላው ደግሞ ምንድነው ከአራተኛ የተማርኩት ሽርክ መስራትና የሰው ሐቅ ትልልቅ ወንጀሎች ከመሆኑት ከሱ ደግሞ ምን ተምሬያለሁ የሰው ሐቅ መጠበቅ እንዳለብን። አላህ ደግሞ ሱብሃንአላህ እንደዚህ እኛ አስቀይሞን አንዱ አስከፍቶን አፋልልህም የምንባባልበት መንገድ አላህ እስኪ በየደቂቃው ቢዘን ወላሂ ዛሬ ራቢያ ተላደው የማይክባል ያዝች ነበር። ዛሬ ራቢያን ማሻአላህ አላህ ይጨምርልሽ ባልተባለች ነበር። ጀርባይን እንዳለ ቢያወጣው አንዳቹ አትቀርቡኝም በጣም እንሸት ነበር። ወይንም እንደበፊት ህዝቦች ከዛብ ተብሎ ቢጻፍበት ዚና ተብሎ ቢጻፍበት አላህ ለረሱል ኡማይ ዋለ ሁለት አባይ ዋልልን ስንት የተደበቀ ወንጀላለን ስንቶቻችን ወደ ሐቅ የመጣን ኢላ ነብዩላህ ያህያ የተሳሳተ የለም ነበር። እኛ ግን አንድ ህት ሲያጠፋብን አፉ ማለት ትልቁን ኢባዳ ለሊት ተነስተ ፈጅርን በቀስቀዛው እየሰገደ ጀናባ ኮንክ ተነስተ ታጥበ እየሰገድ ወንድምን አፉ ማለት ግን ጎሮሯችን ላይ ታንቆብናል። አላህ ይድረስልን። በጣም የሚገርም ትልልቅ ኢባዳዎች ዘካን ያል ሰደቃን ያል እየሰጣን አፉን ግን አንገት ይበካራ ያልናለን። ስንቶቻችን ተቆራርጠን ተበጣጥሰን ይቀርናል። ከዚህ ትልቅ ነገር ልንማር እንችላለን ማለት ነው። ሌላው ከአምስተኛው ላይ ስራ ተቀባይነት እንዲያገኝ ያ ሁለት ነገሮች መሟላት አለባቸው። የረሱል ሰለላሁ ዐለይሂ ወሰለም ሱናን መከተልና ኢኽላስ። አላህ ሱብሃነሁ ወተዓላ አውቆ ነው ሻሃደቴን አድርጎ ያመጣው ማለት ነው። صلى الله عليه وسلم انتلتو الله نودو مقوازي لهم الله سبحانه وتعالى من دنيا لو اندو ملموت تلك مرافي الوطال هي فتنة مرافي الوطال مشريكوش الله ننود لهم بالو جزي من على بلاتشو يا محمد صلى الله عليه وسلم اني نمتو دوك هنا الله نمتو دوك هنا تكتلين بلاتشو عليه سلزي الله نود لهم لالله نمتقزو إيالو نبيون مطلات هي براس لي ما تاللو نبيون مودد مالت دمو صلى الله عليه وسلم مالت باطن مالت ሳይሆን ሱናቸውን ኮቲ በኮቲ መከተል ነው ቤት ውስጥ ልጅን ስታሳድግ ነብዩ እንዴት ያሳድጉ ነበር ሰለላሁ ዐለይሂ ወሰለም የልጅህ ስም ስታወጣ ዛሬ አይሻ ከዲጃ ፋጢማ ማለት በጣም የዋላ ቀርነት አስተሳሰብ አርገውት ዲጃ መልበስ የሱሬ ይበስ ትክክል ማሳጠረው ሱናውን የተከተለ ፋራ አው ወደኋላ ቀርተ ወደኋላ የቀረሰው ስታይል ይላሉ አው ወደኋላ ቀርተናል ከሄድ ከጀሃነም ጀሃነምን ቀድመናቸዋል ይድነቁ ወደኋላ ቀርተንባቸዋል ከእንዲህ አይነት ከሚናገሩት ሰዎች ማለት ነው ሌላው ደግሞ ሁለት አይነት ኢድ አለ አላህ ስብሐ ወረሰላ ለ ሰላም ያውን ምናቀው ነው ለመቶ አመት ለመቶ አመት እርስ በራሳቸው ሲገዳደሉ የነበሩት ጎሳዎችን ረሱል ሰለላሁ ዐለይሂ ወሰለም ሁለት ኢድ አምጥተው ያስታረቁት ሁለት ኢድ ብቻ ነው ያለን ዛሬ አይደለም ኡስታዝ ሃያ የኛ አልበቃ ብሎ ነው ካፊሮችን ሱና እየተገበርንላቸው ነው ዛሬ የነሱን ሱና እንዴ ለመስቀል ተጠራለው ልብላው ይያልን ቀስ በቀስ ተከተለናቸዋል ብለው ረሱል ሰለላሁ ዐለይሂ ወሰለም ኡመቶቹ ወደ ጀሃነም እንዳይገቡ እንቢራቢሮ ሰዓት ውስጥ እንዳይገባ ከሚም እንደሚከላከለው ከላከላለው ወላኪን ምን ላድርግ ጋሉ እየሾለኩ ይገቡብኛል አሉ ዛሬ እኛ ኢዲነ ሲራጣል ሙስጠቂም በቀን 17 ጊዜ በፈርድ ሰላት ሱና ከጨመርን ሌሊት ከጨመርን 30 ጊዜ ቀጥተኛው መንገድ ምራን እንላለን የተላገደው መንገድ ግን ቀድመናቸው ሄደናል ገብተናል የነሱም ጥሩ ነገር አንቀስምም በመጥፎ መንገድ እየተከተልን ሄደን ትለልቅ ሳይንቲስቱን ኢንጂነሩን ማስተዳደሩን መነገዱን ግን ከቂጣቸው ስር እንሆናለን የነሱን ሙንከር ሚኒስከርት መልበስ ሱሪ ወንዶቹም ቃሪያ ሱሪ የተሰውነቱ ላይ የተጣበቀ መሄድን ግን እንደ ፋሽን አርጎ የረሱል ሱና እንደዋላ ቀር አርገን ቀድመናቸው ሄደናል ማለት ነው ሌላው ሰባተኛው ላይ ቀንና ሌሊትን አላህ Subhanahu Wa Ta'ala ለተአምር ነው የፈጠረው ቢቱ ምንም ያህል ቢረዝም ለአንድ ሺህ አመት ቢረዝም አሉ ኡስታዝ ለሊት እንደሆነ ነው የሚቀረው ሳ የው መልቂያማ ምልክት አንዱ ምንድነው ደጃል ሊመጣ በደጃል በሚመጣ ጊዜ አንዱ ቀን አንድ አመት ይሆናል አሉ ሰሃባዎች ያ ረሱላህ ሰለላሁ ዐለይሂ ወሰለም በጣም ደነገጡ ያ ረሱላህ በዛ ቀን እኮ አላሉ ከሚስቴ እንዴት ተኛለው ያ ረሱላህ ምሳዬን መቼ በላለው ቁርሴን መቼ በላለው አይደለም አሉት ያ ረሱላህ ሰለላሁ ዐለይሂ ወሰለም አሉ ሰላትን እንዴት እንሰግዳለን በዛን ወቅት አሉ በግምት ስገዱ አላቸው አንዱ ቀን እንደ አንድ ወር ይሆናል አንዱ ሳምንት ወደ አንድ ሳምንት ይቀየራል ከዛ ወደ ነበረበት ይመለሳል ይሄ ከቂያማ ቀን ምልክቶች ውስጥ አንዱ ብለው ከተማር ነው ያው ለሊቱ ረጅም ከሚለው ነው ሁለት ደግሞ አላህ ለሊትን ለሊት አርጎ ቀንን ቀን ባያደርግ ሱብሃንአላህ መንገድ ይሄድን ቢመሽብን ሱብሃንአላህ ለሊቱ ሙሉ ቀን ቢሆን ዛሬ በአንድ ክፍል ይሄ ሁሉ ልጆች ባልተወለድን ነበር ዛሬ ነው ሁሉም ቤት ሰራው አረኩ የሚለው ሁላችንም በሁለት ክፍል ማንንም ማንነቱን አይደብቅም ማለት ነው ምክንያቱም ከላ ኢነኒ ሰላ ለይጥቃ የነበረበትን የሚረሳ ሰው አላህ ስብሃነ ወተዓላ የሚጠላው ሰው ነውና ሁላችንም ሁለት ክፍል ሶስት ክፍል ቤት ላይ ተወልደን ያደግነን አባታችን ቤትኛው ደቂቃ ከእናታችን ግንኙነት እንደሚያ ምስጥራን ቢሆን ኖሮ ይሄ ሁሉ ነገር እንትን ባላለ ነበር ማለት ነው ከዛም ደግሞ አላህ Subhanahu Wa Ta'ala ለሊትን እንደዚህ አደረኩኝ ማን ነው የሚያነጋላችሁ ማን ነው የሚያመሽላችሁ ሲል ጥያቄ ያለው ፉከራ ብያለሁ እኔ ኡስታዝ ቀደም ስለተናገሩ እኔ ግን ይሄ ጥያቄ ሆኖ ግን ፉከራ ብዙ ጊዜ አላህ ምን ይላል የፈለገ ይክፈር ሲል ምርጫ መስጠቱ አይደለም ምርጫ ሆኖ ግን ምርጫ ሆኖ ምን ይሆናል ያኒ እንትን ቅጣት ያዘለ ነው ብዙ ጊዜ ያው ቁርአን ከውለሞች ሲሰማ በጣም ይጣፍጣል እንደኛ ትርጉም ስላልሆነ ትንሽ ነው ቀረኝ ወይ ልቀጥል ወይ ልጨርሰው ስምንተኛው ሰውየው ከሰላቱ ተቀባይነት አይኖርም ከባሪያ ካመለጠ ባሪያ ሆኖ ካልተመለሰና ሚስት በማሏ ላይ የሚለው ያው ባሪያ ባይኖርም እኛም ብንሆን ቃል ኪዳን መጠበቅ አለብን ላስፋኖ ታላ ቃላችንን እንድንጠብቅ በብዙ ነገር አዝዞናል ሀታ ሱረቱል አንፋል ላስ ሱረቱል ተውባ ላይ አላህ ስብሃነ ወተዓላ ካፊሮች እንኳን ሆኖ አንተን ጥገኛ ከጠንበጡ ከጠየቁክ አልኪዳም ብለ ሀታ የሚገርመኝ አቡበከር ሰዲቅ አይሻ ረዲየላሁ አንሁ ረሱልን ከማግባታቸው በፊት የድሮ ባህል ነበራቸውና ቃል የገቡት ነበር ረሱል በጠየቁ ጊዜ صلى الله عليه وسلم عائشة وقت قال ابو بكر الصديق قطت አልሰጡ ሙሽሪኮች ካፊሮችም ቢሆኑ ልጃቸውን ኒካ ለማውረድ ሲሄዱ ግን ያአላህ ኒማ ሆኖ የነዛን ቃል ብለውጦ አንድ ልጃችንን ለሰለማን ሰጥማሉ ግን ቃል ኪዳን የፈለገ ቢሆን ቃል መጠበቅ እንዳለበት እንማራለን ምክንያቱም ባሪያ መሆን አለመሆን ብቻ አይደለም ስንቶቻችን አውሮፓ ሄደን የዱንያ ኑሮ ፈልገን አሰሪዎቻችን ሳይበድሉን እምንጠፋው ሰዎች አለን ያም ቢሆን ዙልም ነው ምንም ቢሆን ምን የጠፋንበት ሰዓት ላይ አንጀቱ ምን አህል እንደሚቆረጥ ብዙ ፕሮሰስ አስተካክሉ የመጣ ሀብታምም ቢሆን ከሀብታምም ቢሆን ዞልም ያለ ጌታ የለም ማለት ነው ሌላው ሚስት በባሏ ላይ አልታዘዝም ካለች ከሚለው ኡስታዝ ሲያስተምሩ መጥፎ ባህሪ ቢኖረው ጽዳቱን ባይጠብቅ እንኳን ላሉት ማለት ነው ሱብሃንአላ ጽዳት መጠበቅ ራሱ ሰሃባዎች አብዱላህ ኢብኑ መስዑድ ጥልቁ ሰሃባ 4000 አሊሞች የነበሯቸው የቂያማ ቀን ከግማሽ ቀን በፊት ከአሊሞች ቀድሞ የሚጠኝ ትልቅ ሰሃባ አርህማንን ሙሽሪኮች ፊት የቀራ ሰሃባ ጉራቸው ሲያበጥሩ ሰሃባዎች አያያቸው ያ አብደላ አላቸው አንተ ደሞ እንደ ዘመኑ ሰው ተሙሻሽራለ ሚስቴ ተቆነጃጅታ ማግኘት ከፈለ ሚስቴ ተቆነጃጅታ ማግኘት ከፈለኩኝ እኔም ተቆነጃጅቼ መጠበቅ አለብኝ አሉ ይሄ ደሞ የት እናገኛለን ወይሉን ሊልሙጠፊፊን እያንዳንዱ ሰው ምንድነው አንተ ሐቅን እንዲጠበቅልህ ከፈለገ በማንኛውም መንገድ ሐቅ መጠበቃለህ ሰው እንዳያማ ተፈልጋለህ አንተ ግን የሰው ስጋ ከትከታ ትበላለህ ይሄ ዙልም ነው አንተ ክብርህ እንዲጠበቅ እየፈለገ የሰውን ክብር ማዋረድ እንደሌለብህ ነው እዚህ ጋር ስለዚህ አንተ ጽዳት የምትጠብቅ ከሆነ አስለም ደግሞ አንተ ገምተህ የምትመጣም ከሆነ አላህ ሚስትህንም ሊያገማብህ ይችላልና ጽዳትን መማር አለብህ ማለት ነው ከዚህ ከአህታ ረሱል ሰለላሁ ዐለይሂ ወሰለም ፍቅርን ሲሰጡ ሱብሃንአላህ ወንኛ ፍቅር አጣን ስላሁስ ፍቅር የለም ይላልን የመጥፎ መሰልሰሎችን ቲቪዎችን ይያየን የካፊሮችን ፍቅር አሪያ እናረጋለን ወላሂ አጥንት እናታችን አይሻ የጋጠችን አጥንት ነው ቤት በኩል የጋጥሽው ብለ የጋጡ ነብይ ናቸው ዛሬ ግን ወደድኩሽ አፈቀርኩሽ ፊል ኪስን ይግጣል እንጂ የጋጥኩትን አጥንት የሚግጥም ወንድ አይኖርም በዚህ ሰዓት ሴትም ብትሆን ማለት ነው እሷ በጠጣችው ብርጭቆ የጠጡ ነብይ ቅድሚያ ሌዲ ለቅድሚያ ለሴት የሚለው ነብዩ ሰለላሁ ዐለይሂ ወሰለም ነው ያመጡት ጎንበስ ሲሉና ፈረስ ላይ ጭኗቸው ነበር ሚስቶቻቸውን ከሺ 400 ዓመት በፊት ፍቅርን መስጠት እስላም ሙስያም ስለመጥፎ ልጅ ገልጻለች ስለጥሩ ደግሞ አንድ ነው ልግለጽ አሁን ይስተማል አይደል ስለመጥፎ ስለጥሩ ደግሞ ልግለጽ አንድ ጊዜ አንድ ሰው የነበረ ሁሉን ነገር ልጁ ተንከባክቦት ሱብሃንአላህ መጨረሻ ምን ተንከባከበው ሰውየው አባቱ ሽንቱን በሚሸናበት ሰዓት ያው መሬት ላይ ስለነበረ የሚሸኑት አባትየው ሽንቱን በሚሸና ሰዓት የብልቱ ፍሬዎች መሬት ሆኖ እንኳን መሬት እንዳቃጠልብኝ አባቴን ብሎ እጁን ከስር ነበር የሚያደርግለት ከዛን ሰውየው ምን አለ እኔ ለአባቴ ልጅ ያረጋልኝን ሁሉ አርጋለሁ ወላኪን ይሄ ብቻ ነው የሚቀረኛል አላህ ምንድነው ጥሩን በጥሩ ነው የሚመልሰው መጥፎ የወለደ መጥፎን ያገኛል በራሱ ባገኝ በልጅ ልጆቹ ያገኛል ማለት ነው ስለዚህ ይሄ ሰውዬ ጥሩ በመስራቱ አላህ Subhanahu Wa Ta'ala ደግሞ ለወላጆቻችን ሐቅ እንድንኖር በብዙ የቁርአን አንቀጾች ላይ አስጠንቅቆናል ሱረቱል አቃፍ ላይ ቁጥር 15 ላይ ብናይ ወላጆች እንዴት እንዳሰቃዩ እንዴት ሆነን እናት ከመወለዷ በፊት ነው ስቃዩዋ ውስጥ ሆዷን ያ ውስጥ ያለውን ምግብ እየተባጨ ቀን እየበላን እናቶቻችንን የዘነጋን ለሚስቶች ብለን እናቶቻችንን የረሳን ስንቶቻችንን ትቁጠረው በሁለተኛው ደግሞ ያው ኮላጆች አንጻር ትልቁ ኒማ እናትናት ጀነት የምትከፍተው والله የእናት ሐቅ ምን ያህል እንደሆነ አንድ መምህር ምን ይላል የጀነት አፈር ይዞልኝ ይመጣል ከዛን አንድ ልጅ ሁሉም አልቻሉም አንዱ ይዞ መጣና ሲሰጠው መምሩ ተናደደ በጣም ተቆጣ እንዴ አንተ የጀነት አፈርኔ ላይ ልትስቅብኝ ነው ልታሳልቅብኝ ነው ሲለው ልጁ ያለቀሰ ምን አለ ምን ሆነ ነው ምታለቅሰው ሲል እናት የቆመችበትን ቦታ ቆፍሬ ሸመጣው አባቱም ቢሆን ልፋቱ ቀልድ አይደለም ደክሞ ወዛደርነት ሰርቶ ሽንት ቤት አጥቦ ጠርጎ ደክሞ ለሊት ቀን ቁጭ ብሎ ስራውን የቁም ስቅሉን ልጄ ከመቼ አድጎ ብሎ ያስተማረ አባቱም መዘንጋት የለብንም ሌላው አስረኛው ያው ህግን መካድ ነው በአላህ ስብሐ ወተዓላ መክፈር እንዳይመጣ በዘር ባሉት ኡስታዝ ዛሬ አላህን ፈራለው ብለን ላይላህ ኢላላህ ብለናል ብለን ወላሂ በዘር የተዘፈቀን ስንቶች እኔ በጣም የሚገርመኝ ግን ቁርአን አንድም ቦታ ያዩል ኦሮሞ ያዩል ጉራጌ ያዩል አማራ አላለም ያዩል ለዚና አመኑ ያዩል ናስ እናንተ አደም ልጆች እናንተ ያመናችሁ እናንተ ከፈራችሁ ነው የሚለን እኛ ግን ወዴት ሄደን እንደሆነ አላቀም በዘር ተዋጭቀን አላህ እናንተ ለፈጥ እንደ ቢላሊ ኢብኑ ረባዛን ይል ነበር የረሱል ሰለላሁ ዐለይሂ ወሰለም ታሪክ አነበብን እንላለን ቢላሊ ኢብኑ ረባዝ ስንት አረቦችን ያስገደው ዛሬ ስንት ቆሻሻ የሚደፋ ነው መስጊድ ላይ ኢማሙ ነው የሚያስገደው ስንት ነናውን አይ እኔ ኦሮሞ ነኝ እኔ አማራ ነኝ ይያልን ደረታችንን ለጥጠን እንቀመጣለን ወላኪን ግን ከኛ ከስራ ይደከመ ምንም ብር የሌለው ግን አሚር ሆኖ በእያገሩ ያስተዳደረ ነው ሀጣ በአለም ላይ ያሉት መንግስታቶች ከኛ ይወደቁ ናቸው እኛ ምን ሰግደ ያላ ምርጥ ባሪያ እነሱ ግን ካልሰገዱ የሽንት ቤት ትንኞች ናቸው እኛን ያስተዳደራል ግን ላኢላህ ኢላላህ መሐመድ ረሱልላህ ያለ ወንድምህን ግን ሱብሃንአላህ ኢስላም ሲነካ ማይገባው ኢጃብ ሲገፈፍ ማይሰማት ወንድሙ ሳይሰግድ ሲቀር ግድ የሌለው አቦታው ከፈለገ ይስገድ ካልፈለገ አይስገድ ወንድሙ ሐራም ሲሰራ እያየ ዝም ይላል ዘሩ ሲነካ ግን አራስ ነብር አርጎ ሚጫዋለ ረሱል ሰለላሁ ዐለይሂ ወሰለም ግን ወላኪን አጎታቸውን የገደለችውን ያ ሁሉ ስቃይ ከመካ አባረሩትን ግን እኔ አፉ ብያለሁ ሲሉ ኢስላም ሲነካ ግን አጎቴ ሆይ ፀሐይ በቀኝ እጄ ጨረቃ በግራ ይሰጠኝ እስከምሞት ድረስ ላኢላህ ኢላላህ አላቆምም ያሉ ትልቅ ነብይ ናቸው ሌላው ደግሞ ያው የአላህ ስብሐ ወተዓላ ሸሪዓ አልቀበልም ብሎ ማመጽ ነው ዛሬ ሁላችንም ያለንበት ይወደቅንበት ትልቁ ቁርአን የሚለኝን አልታዘዝም ሳይሆን ዛሬ በየፍርድ ቤቱ እየተደ ወላሂ ስንት አባት አለ ሚስት ይሄ ላኢላህ ኢላላህ ይያልን አብረን እየተማርን አብረን እየቀረን ብዙ ያላህ ባሪያነን እየተባለ ልጅን አላሳይም ተብሎ በአውሮፓና በአሜሪካን ልጅ እንደናፈቀው በልጅ ፍቅር የተቃጠለ አባት ስንት አለ እናት በልጅ ፍቅር የተቃጠለች ስንት አለች እንዴ ግማሽ ንብረት ለመውረስ ብላ ማኛ አገሩ በእስላም ያስተዳድረን አይደለም ቤታችን ቁርአን ማስተዳደር አያቅተንም ለአላህ ብዬ እኔ የሆነ ነገር ማደርግለት ከሆነ አላህ ዱንያዬንም አይራይንም ያሳምራት በተለይ ሴቶች ራሳችንን ልንጠብቅ ይገባል ምክንያቱም ሌላው ዓለም ላይ ያለው ከእስላም ውጪ የሆነው ሸሪዓ እኛን የጠቀመን ይመስለናል ወላህ አልጠቀመንም የኬክ ውስጥ ሾክ ነው ብልጥ ሰው ሾኩን እየመዘዘ ኬኩን ይበላል ማለት ነው ላይላይ ወርቅ ስርስሩ ግን ጀሃነም ነው ወደድንም ጠላንም የዱንያ ቅጣት በላብ ይደርስብን በእስላም ሸሪዓ መሄዱ ይከብዳል በአላህ ጣላይ መሰበር ያስፈልጋል ግን እስከ ቀብር ነው ጉዳቱ አላህ ግን አውዙ ቢላ ምን አህሊ النار እንዲያረገን ሸሪዓውን እንያዝ በዱንያ ላይ ከጀነት አርጎን ሃይራ ላይ ከጀሃነም ከሚያርጋቸው አላህ ይጠብቀን ሁላችሁም ለአላህ ብላችሁ አፉ በሉኝ የነብዩላህ አዩብን ሰብር ከኢማን ይስጣችሁ በማይክ እንደሰበራችሁ ማሻአላህ رابعة جرس أشار ويس مايك نويا قررتش رابعة جرس أشار إشي إني بتأم نمادن كاتيه تشليج ونتينو دمو عندنا نقر اللي يا رابعة العدوية أرزم كوبا تشولا قررت ويس لكتل يميلو قال هونات ندزي هات بيك هون بوهالا لك نو هل سو سوس دقيقة رات دقيقة نو يتسطو لانشي جن personally إني ونيثنو أسر ساعت بتتنا قريم إني راسي من ماربت بزونا قرار لكن أنشي متنا قريب حقيقة واندموش كنيقا هنستي بمثالينا بقرآن يتاكس السد كومنتار اللي ميسوا تمرتنو حقيقة نا إني راسي فلقوا له إني سلم فلقوا ግድብ አልሰጣትም 3 ቀ 4 ደቂቃ 5 ደቂቃ አላላትም እስከምትጨርስም ብለን እንስማ ይህ አንድ ነው ሁለተኛ ነገር ያሳቀችኝ ነገር አለ እነቴ ነው ሴቶች አንድ ሐዲስ አለ ወይም ሁለት ሐዲስ ምንም ነገር እኮ ነው የማታውቁ ስለ ውዱ አታቀም ስለ ሰላት አታቀም ممكن አትሰግድም ግን አንድ እንደ መሳሪያ አርጋ ያያዘችው ሐዲስ አለ ያንዳንድ ሴት አንዳንድ ሐዲስ አላቸው ብላለች ወንዶቹ ደግሞ ልክ እንደዚህ ለመቀጥቀጥና እንትን ለማድረግ ያፈዙት ዝም ብሎ جاهል እኮ ነው የجاهል جاهል ነው ግን እንደ እና ትዝ የሚለኝ አንዱ ሚስቱን በጣም ነው ያስቸገረው እሷ ደግሞ በጣም ተበድላለች እና ታለቅሳለች ምን ምትላለች እንደዚህ መፍቷን አይጠብቅም ከዛ ኋላ ይሁሉ አድርጎ አንድ ቀን ትንሽ ተቆጣችበትና ምን አላት መሰላችሁ አንድ ሐዲስ ነው የሚያፈዘው እሱ ምን አለ ስሚ ያላት ነቢያችን ሰለላሁ ዐለይሂ ወሰለም እኮ ስለ ሴቶች ሲናገሩ አንዲት ሴት ለባልዋ እንደዚህ የተቆጣች ከተናገረች ያቺ ሁረተል ዐይን በጀና ያለች እኮ እንደዚህ ትላለች ቃተለኪላህ አላህ ይርገምሽና አላህ ይጥላሽ አላህ ይልዓንሽ አንቺ እና ይህ ሰውየው እኮ አሁን የምትሰድቢውና የምትመላለሽ ያለው ባልሽ يعني يوشك ان ياتينا ودنيا لممطات كو يت انت نو قرب كو نو يا حره العين كو نو اندزي متلو يا حديث صحيح نو يا نبياشن حديث نو السو كن سوان لممطات نا انت لبارق نو يميادرغو يالو انشي سيت اشي انشي مطفو نغر يمتناغرين يالشو يا تشي بجنه يالشو حره العين كو من يالش نو هون لانشي يالش نو انشي قاتلك الله الله يرجمش الله انتني ليشنا يبالكو هون يمتقچقاچقو يالشوكو قرب غزي كو دنيا ليمطا نو يلالو حره العين سلازي اندزي يالوش نو يلاتال اصلا نسو انكون جنة ليغبا ولا من اينت لبلاچو كن يچن حفزو بقى راس راسوان يلاتال لميستو ميستو دومو تملكتو انديت ميستو دومو من ادرجاج يعني سجادي السجد من يعني حجاب ارغي على درغم قنج بيلات بالوا ودغرا قوج تقمت بيلات تنسالچ يعني من لبلاچو شجري هونچو ميست نبرچ نا اهون عند كمنالات لا غبانني علات اني هون خلاص وسني الله هولتني لا غبانني سيلات منالچ شيخ الاسلام ني تيميا هونچ اهون يا غري مفتي هونك من عليك عليه الله لذي الدنيا تشر نبياتكم كو منالو لو كانت الدنيا تعديل جناح بعوضه عند الله ما سقى الله كافرا جرعه ما يعني بقوقو نو متلو انت يا الدنيا كو بتام مطفو كنو زملا تشرنك حتى نبياتكم منالو الله كل الدنيا ميزان بيسطات نرو لكافر عندي تفت يمتل انتن كون ايتطام نبر ያላት አንተ ደሞ አሁን ሁለተኛ ለማግባ የተኛው አድኛ ነች ምናምን ትላለች እዚህ ስትሆን ማሻአላህ ዳዒያ ከቢራ ሼክ ትሆናለች ምክንያቱም እንዲያገባ ስለማትፈልግ ነው ያስቃል ሐቂቀተን ለመሳሪያ ብለን ያዝናቸው ሐዲሶች አሉ ሁለተኛ ያሳቀች ምንድነው እነቷ ነው ዓለም ከተኛ ጃሂሉ ኢባዳ ከመያረገው ይበልጣል አሉ በእነት ነው ይሄ ነገር عالم سيتنيا منجنو ميتنياو وضوء ادرغال صلاه الليل سجدال كوضوء ارغو كذا حالا الغا لا يقچ بلو ولا عذو قل والله ولا عذو قل والله كله ايات الكرسي منا من قرت بلو سنتهم بمل دبس بس ارغو اندزي بقنج غن يتنيال ايات الكرسي قرتو لا اله الا الله بلو بقنج غن يتنيال كذا حالا صلاه الليل سجدال له بلو بنيا كتنيا ليلتهم بمولو اند سجدن قطرله فعبانا اندالي ايه عالم نو علم كونه معناته نو جاهلوس يسجد بيسجد بجهلنت كونه ني ان نغر نغراچو عند جاهل نو كن صلاه يودالالو بتام صلاه ليليت يسجدال منام اندزي نا عند كن عند ايتنچ تجدلا تچفالقا اياتنا دنغتلات مسكين هيچ ايت منامن ببيتل وسطات نني بلو كدمو اغاكو تچفالقالچ نا ጋቢ ለጣራት ለብሶ ነበር በዛ በጫፉ ጋቢው ላይ ቋጣራት ማለት ነው ደም በደም ነው ይሄኖቹ እሷ ቋጣራትና ሄዶ በቃ አንድ ቦታ ሊደፍናት ወይ አንድ ነገር ሊጣላት ነው አሁን መጣና በቤቱ ለሊቱን በሙሉ በዛ ጋቢ ሊሰግድ አደረ አሉ ያቃል እኮ አይጡን እንዳለች አይጧን እንዳለች ያቃል ንጃሳ ነች ደሙ ንጃሳ ነው ምን ንጃሳ ነው በቃ በቃ ስላዘነላት እሱ ጋቢውን ተለብሶ ለሊቱን በሙሉ ሲሰግድ አደረ ያ ነው ጃህል ጃህል ወለቴ ነው ብዙ ነገር ነው የሚበላሽበት አሉ በመጨረሻው የጠቀሰችው እውነት ነገር አውሮፓና አሜሪካ ያላችሁ ሰዎች እሺ ባህል ይዛችሁ ትመጣላችሁ ወደ ሀገራችን طيب ባህል ሲባል እኮ ባህሎች የአውሮፓ ባህሎች ሳይንስ ባህላቸው ነው ትምህርት ባህላቸው ነው ሂዩማኒቲ ባህላቸው ነው የሰው መብት ተጠበቀ ባህላቸው ነው ያለ ነገር ነው በአውሮፓ አሜሪካ የሚታየው ነገር ነው ይሄ ነገር ሁለተኛ አለመዋሸት ነጮች ጉቦ አይበሉም እንትኑ አይዋሹም ሁለተኛ ያኒ ቀጠሮ ያከብራሉ ሳይንቲስትስ ናቸው ጠቢቦች ናቸው ዶክተሮች ናቸው ምሁራን ናቸው አይደለም ይሄን ይዘው ከመምጣት አንድ ሀበሻ የዚና ስልት የኸምር አጠጣጥ እንደዚህ ስልት የልብስ ባህላችን የማይቀበለው ዲናችን የማይቀበለው የጸጉር አበጣጠር እንደዚህ ወናት እንደ ኤግዚቢሽን የሚባል ነበር በአስመራ ከተማ አንድ ቀን ሄጄዛ ኤክስፖ ይላቶል ኤግዚቢሽን በየአመቱ የሚደረገው ወላሂ ታቃላችሁ ያፍራልኩ እሱ አይደለም የሚያፍረው አንተ የምታየው ሰው ታፍራለህ አንድ ምን አየሁ ታቃላችሁ ጸጉሩ በሁለት ጎን ተላጭቶ በቃ ልምጥምጥ ብሎ ተላጭቶ እኛ በህፃንነታችን ያለን ከለላ እንለዋለን በትግርኛ ከለላ ማለት ያኒ ጸጉሩ ከበስተጀርባ ራሱ እስከ ወደፊቱ ልክ እንደ አንድ ላይን አይላጨውም ሌላ በሙሉ ይላጨዋል ማለት ነው ሁለተኛ ቁንጮ ቁንጮ የምንለው ነበር በትግርኛ ነው በቁንጮ ቁንጮ የምንለው በህፃንነታችን ያኒ ራሱ ሁሉ ይላጫል በሶስት ነገር ይተዋል እዚህ ከስህር ከምን የመጣ ነገር ነው አሁን ሞዳ ሆኖ እሱ አድርጎ መጣ አንዱ ደግሞ ምን አደረገ ሱሪ ለበሰና አንዱ ሱሪው ቀዳዳ እስከ ላይ ተቀዶ እንደዚህ በቃ ራቆት ይታያል አንዱ ጥሩ ይሄን ደግሞ ለብሶ መጣ እንደዚህ ምን ነው ቢባል ሞዳ የአውሮፓ ሞዳ እነዚህ ነገሩ አሜሪካን የሚያደርጉት እንደዚህ طيب ይሄ ባህል ይዘህ ከመምጣቱ ተመልከቱ ወንድማችን ዘኪ ሸሪፍ በአሜሪካ ያለው እሁድ ድርስ የሜዲካል ድርስ የሚሰጠን የነበረ እሱ በአሜሪካ ነው የሚኖረው ላኪን የሳይንቲስትነት ደረጃ ደርሶ ወደ አገሩ ሲሄድ ኮርቶ ነው የሚሄደው ናም ስንት ዶክተሮች አሉ ወንድሞቻችን ስንት ጠቢቦች አሉ ወንድሞቻችን ስንት ለውየርስ አሉ ወንድሞቻችን እና ይህን ይዘህ ወደ አገር ስትመጣ የሚያኮራ ነው ግን መጥፎ ይዘህ ነው የሚያመጣ አብዛኛው ሰው እኔ ብዙ ጊዜ የነገርኳቸው አሉ ሁለት አመት እኮ ነው ጥሊያን ሀገር ደርሳ መጣ አንዲት ጎረቤታችን ነበር በምጽዋ ከተማ ነው ጎረቤታችን ነች ሁለት አመት ብቻ እኮ ነው ጣሊያን ድረስ መጣ እናቷ አለች እህቷ አለች እዛ ቤት ከዛ በኋላ ምን ትላለች መጀመሪያ ያደገችበት ወንበር እቲ ምንድነው ይሄ ወንበር ደሞ ባካች ዘወር አድርጉት እዚ ምንድነው እዚ የምትቀመጡት ድሮ እሷ ከመወለዷ በፊት እኮ ነው እዛ ቤት ያለው ባካችሁ ምንድነው ይሄ አይነት እንትን ትላለች ሁለተኛ ምን አለች አሉ በትግርኛ ነው እንግዲህ ነገሩ አንዲት እህት ነበረቻት እህቴ አለች ናም ላዲኖ አደይ እናቴ ማለት ነው እና አደይ በትግርኛ እናት ማለት ነው እሷ ግን ጥሊያን ሀገር አይደለም የኖረችው ላዲኖ በዛ በባኒኖ አርገሽ ባኒ ማለት ዳቦ ማለት ነው ያኒ ምን ለማለት ነው የፈለገች ያኒ ዳቦ አርገሽ ይሄን ማልማላታ አርገሽ እንትኑ ማር አርገሽ ወደ ለናቴ ስጫት ልትል ነው ላዲኖ በዛ በባኒኖ አድርገሽ ማልማላታ አርገሽ ስጫት እስቲ ደሞ ምንድናቸው እነዚህ ምንድነው የሚባሉ ዝምብ ኮኖች ዝምብች ነበሩ ኡፍ ምን አገር ነው ይሄ ነገር እነዚህ ምንድነው የምትሉት ዝም ባለቻት አው ዝምቡ ደሞ እስቲ ባክሽ አባሪያቸው ኡፍ ምን አይነት አገር ያደገችበት ቤት ያደገችበት አገር እኮ ነው እና እንደዚህ የቀፈፈች ሁለት ሳምንት አርጋ ወደ አገሯ ሄደች والله እናትዋ እህትዋ ጠሏት በቃ ዝም ብሎ በቃ እንደዚህ ትራለች እና እንደዚህ አሉ ሰዎች درسው ሲመጡና حقيقه ያሳፍራል ይሄ ነገር والله ያሳፍራል እሺ ማይክ ፍሪ ወንድሞች ማይክ ፍሪ ሰላሙ አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ቢጨርሱ ጥሩ ነበር፣ በጣም ይጣፍጥ ነበር። እኔ የምናገረውን ሁሉ ማሻአላህ ወንድሞችን እህቶች ተናግረውታል። ግን አንድ ነገር የምናገረው ምንድነው፣ ለምሳሌ አሁን ቅድም በጀናባ ላይ ስንታጠብ ማለት ነው እና ብዙን ጊዜ አሁን በእኛ በእህቶቻችን በኩል እስቲ ነው ጥፍራችን በጣም እናሳድግና ያ ጥፍራችን ኩንታል ቆሻሻ ይዘዋል እና ያንን ቆሻሻ ስርስ መታየት ያለበት ነገር ነው እንደ ጥያቄ ላቀርበውና፣ ሌላው ደግሞ እንግዲህ ይሄ ጥፍር ድርብ ጥፍር ይደረግና ደግሞ እሱን እንትንም አይሉ አሉ። ይሄን ብቻ ሳይሆን ደግሞ ባይኔ ያየሁት ነው፣ ጀናባ አድረው ሴቲቷ ከባሏ ጋር አድራ ጸጉሯ ተሰርታ ቅድም እህቴ እንዳለችው ነው ትክክል አይደለም በሚባሉ ጊዜ የሚነቅፉ ሴቶች አሉ። ያንቺ ምን ያንቺ ምን ያንቺ ምን የሚሉ ሰዎች አሉ። ባይኔ ነው ባፌ ነው በጆሮዬ ነው የሰማሁት እንዲህ አይነት ነገር አለ። ግን ሌላው ደግሞ ኡስታዝ ቅድም ሲናገሩ ለምሳሌ ሼህ ኢብራሂም እንዲህ ተናገረ፣ ሼህ ኢብራሂም እንደዚህ ተናገረ፣ ሼህ ኢብራሂም እንደዚህ ተናገረ ቢሉ ቢሉ የሚያመጡት ነገር የለም፣ ንፋስ ነው የሚወስደው በመጀመሪያ ደረጃ። ሁለተኛ ነገር ደግሞ ባለፈው ሲያስተምሩ አላህን አስከፍቶ ሰውን ማስደሰት የሚሉት እንዳሉት ነው እና እንኳን እኛ አይደለንም በነቢዩ ዘመን አለይሂ ሰላቱ ወሰላም ዑመር ረዲየላሁ አንሁ ዑመር ኢብኑል ኸጣብ ረዲየላሁ አንሁ አብደላህ ኢብኑ መስዑድን ትንሽ ገንቦ ነው የሱ ያለው ኢልም ትንሽ ገንቦ ነው እና ያለው ሆ ሙፈሲር ነው ሙፈሲር ነው ዓሊም ነው ፈቂህ ነው ብለው የመሰከሩለት አቡ ጀህል ምንድን ነው ያለው? ሱብሃንአላህ። እሱ ምን አለ? በጦርነት ላይ ወድቆ ሊሞት የደረሰ ሰው ነው፣ መነሳት ያቃተው ሰው ነው። ግን ምላሳችን ምን ያህል ቦታ እንደማይሞት ማለት ነው። እና እሱ ምን አለው? ለቀድ አርተይከኑ ሙርተን ሙተቀን ሳዕበን። ምንድን ነው ያለው? አንተ ማነህ ሲለው እኔ ነኝ ብሎ ሲለው ኢብኑ መስዑድ ነኝ ሲለው አንተ እኮ የማይገባህ ክብር የሌለህ ቦታ የማይገባህ ቦታ ላይ ወጣህ ብሎ ነው ያለው ማለት ነው። አይሰማም አለው ማለት ነው። እኛ የሰው ልጅ እንኳን ለመሞት እንኳን ሩሃችን እንኳን ልትወጣ ስትል እንኳን አፋችን መለፍለፉ አይቀርም። ስለዚህ ሰው ለፈለፈ ባየር ነው የሚሄደው፣ አለፈለፈ ባየር ነው የሚሄደው። የሚሰማው ግን ይሰማዋል፣ የሚገባው ይገባዋል፣ የሚለው ይለዋል ማለት ነው። ሌላ በወንዶቻችን ላይ ነው እህቴ ተናግረሽዋል፣ ግን አፕላይ የማደርገው ነገር አለ። አንድ ጊዜ ወደ ሀገር ሄድኩኝ፣ ሱብሃንአላህ ወደ ገጠር ነው ብዙን ጊዜ እና እዛ በሚሄድበት ጊዜ ሚስቲቱ ባልየው ስለሚደበድባት እህል ስለማታመጣ ወላሂ ለፍታ ደክማ ምን ብላ ታመጣለች። እሺ ይሁን እንደው ፈርታው ይሁን፣ ግን እሱ ግን ቢድዓ ነው የሚያደርገው። ለሆነች ቀን አክብሮ ምን ብሎ ምን ብሎ ቢድዓ ለዛ አድርጎ ለዛ ካላመጣች ሱብሃንአላህ ይደበድባታል ማለት ነው። እውነትም እንዳን ምንድነው ዕልም ነው ትልቁ ነገር። ነቢያችን ግን ሰለላሁ ዐለይሂ ወሰለም አንድ ጊዜ ድንጋይ በድንጋይ አስረው ሆዳቸውን በድንጋይ አስረው ሶስት ድንጋይ ነው አስረው ዑመር ረዲየላሁ አንሁና አቡበከርን አግኝተው በጨለማ በማታ ሲሄዱ የት ነህ ሲሉ እነሱ ምን ነው ሲጠይቋቸው ረሃብ ነው ያስወጣን ከቤት ሲሉ ምን አሉ ነቢዩ ሰለላሁ ዐለይሂ ወሰለም ወላሂ እኔም እንዳናንተው ረሃብ ነው ያስወጣን ብለው አሉ። ከዛ በኋላ አላህ ስብሓነ ወተዓላ ደግሞ ርስቁን ተምሩን ሁሉ ቦታ ስብሓንላህ ሄደው መርቷቸው ወደ ቀጥታ መንገድ መርቷቸው ሆዳቸውን ሞልተው ማሻአላህ ጠጥተው ቀዝቃዛ ውሃ ተጠጥተው ተደስተው ማሻአላህ ተመለሱ ማለት ነው። ምንድነው ስብሓንላህ አላህ ስብሓነ ወተዓላ ይጨምርሎት። እንሰማ መቼስ በቀልባችን አላህ ያድርግልን። እና የሰው ልጅ መባሉ አይቀርም ማለት ነው። ትክክል ነው። ወንዶቻችንም ሆነ ሴቶቻችንን መጠንቀቅ አለብን። በተለይ እት ምን አባታ ትሆናለች ምን አባት የሚሆነው ነገር ኢንሻአላህ አልሐምዱሊላህ አላህ ለዚህ ሱብሃነ ወተዓላ ጀነትና ጀሃነምን አዘጋጅቶ ፍርድ አስቀምጦልናል። አልሐምዱሊላህ በሰው አይደለም የምንፈረደው በአላህ ሱብሃነ ወተዓላ። ኢተቀላህ አላህን ፍሩ ነው የምለው። ኢንሻአላህ ለዛሬ በዚያ በቃ። ሁለተኛ ሌላው ደግሞ በጣም ደስ የሚለው ነገር ኡስታዝ መጀመሪያ ሲናገሩ ከአራቱ በስተቀር ገና ስነሳ ከፍር ያለሁ ያሉት ነው። ይህን ደግሞ አንደኛው ፋይዳ ያገኘሁት ነው። ሱብሃንአላህ እኛ ከፍር ያለሁ ስንል ከፍረናት ስንል የሚገባኝ ያው ሌላ ነገር በምንሰራ እያንዳንዱ ቢላ እያንዳንዱ ምን አላህ የማይወደው ነገር ከፍር ያለሁ በእነሱ ነገሮች አላምን ኩፍር ነው የምለው ነው። ዛሬ ደግሞ ማሻአላህ ጀነራል የሆነ አጠቃላይ የሆነ ነገር ገና ሲነሳ አልኩፍሩ ቢጣዓት ወልኩፍሩ ቢላሂ ወህደሁ ላ የንፈዕ በአላህ እምነትና በነቢዩ ሰለላሁ ዐለይሂ ወሰለም በየውመል ቂያማ ከነሱ በስተቀር ከፍር ያለሁ ካልን ማሻአላህ ተባረከላህ ሁሉንም ነገር ይጠቀልልልናል ማለት ነው። ሌላው ደግሞ ሱብሃንአላህ ንያ አንያ በጣም ለሁሉ ለእያንዳንዱ ነገር ንያ እንደሚያስፈልገውና ሱብሃንአላህ ንያ ካደረግ ሺ ጊዜ ብንታጠብ شو جزء من هذا عندما ما يتأكمل نوم على تنو إن شاء الله تنش زلة تكرة ما درج أسفل لجنا الله إلمني ما نستن عفو بلو أرزه بباش إن شاء الله تعالى السلام عليكم هيرك تناجر كني ك الله سبحانه وتعالى استغفر الله شرك تناجر كدمو كراسي كراسي كنفسي كعدو هو نفسي إنك شيط عنه الله يطبقن السلام عليكم ورحمة الله وبركاته ما كفري نو لا طاعة لمخلوق لمعصية الخالق ብዙ ወንድሞች በአገር ቤትም ሆነ እኔ በዚህ ባለሁበት አገር ሰው ምን ይለኝ ብለው ብዙ ቢድዓ ውስጥ የሚዘፈቁ ወንድሞች አሉ። ሰው ቁጥሩ ስለበዛ እንዴት ይሄ ሁሉ ሰው የሚሰራው ነገር እንዴት መጥፎ ይባላል የሚሉ ወንድሞች አሉ። ያ ምንድነው ለምሳሌ ለሙስሊሚ ዒዳኒ فقط ኡስታዝ አስተማሩን በፊትም እናውቅ ካለን አለን ከሌለንም ደግሞ ከዛሬ ጀምረን ነው ወቀው ለማለት ፈልገ ነው ኢንሻአላህ። للمسلم عيدان فقط عيد الاضحى وعيد الفطر كنزجه وچ አለو موتو سو يسبسب 20 شي سو يسبسب አያታላቹ እኔ ማውቅ ብዙ ወንድሞች አሉ። የሁሉ ሰው የተሰበሰበበት መውሊድ ላይ እንዴት መጥፎ ነው ይባላል? የሁሉ ሰው የሚሰራው እንዴት መጥፎ ነው ይባላል? ብለው መጥፎነቱን ውስጣቸው እንኳን ባይቀበለው እንደገና ሰው ስለበዛ ብቻ በዚያ ተሸውደው የሚሄዱ ወንድሞች አቃለሁ። እህቶችም እንደዚሁ አቡበክር ሲዲቅ አልሰሩት፣ ዑመር ኢብኑ ኸጣብ አልሰሩት፣ ሙዓዝ ኢብኑ ጀበል አልሰሩት፣ ዑስማን ኢብኑ አፋን አልሰሩት። የሁሉ ሱሐባ ከባ ትላልቅ ትላልቅ ሱሐቦች ከዚያም ታየ እነ ኢማሙ ሻፊዒ እነ ኢማሙ አህመድ አልሰሩት። ከነሱኛ በልጠን ከነሱኛ ተሽለን ነብዩን ወደን ሰው ስለበዛ ብቻ አንሽወር ነው ማለት ነው። ብቻ አንቅር والله ብቻ ሽንቅር ይሄዴ አትሽወዱ አንታለል ነው ማለት ሰዎች ስለማውቀ ነው። እኔ ያመት ቀን የመውሊድ ቀን ሰው ሁሉ ስለተሰበሰበ ብቻ የሁሉ ሰው የሚሰራው እንዴት መጥፎ ነው ይባላል? ኸይር ቢሆን ነው እንጂ ሁሉ ሰመሰበሰበት የሚሉ አሉ። እስቲ መጨረሻ እንደው ረሱል አለይሂ ሰላቱ ወሰለም በሐዲሳቸው ነገሩን አንወሰድ። አኺረ ዘማን ይመጣል አሉ። ይሁዶች 70 ሙስሊሞች ነሷራዎች 72 71 ሙስሊሞች 73 ይከፈላል በሚለው ሐዲስ እኮ ብንወሰድ ሱሐቦች ደነገጡና ያ ረሱላህ አንዷ ብቻ ናት ጀነት የምትገባው 72ቱ ጀሃነም ይዘገዘጋል አሉ። ሲሉ ምንድነው እቺ ጉሩብ አንዷ ጉሩብ ምንድናት ብለው ሲጠይቋቸው ሱሐቦች እኔና እናንተ የምንሰራውን ስራ የሚሰራ ሰው ነው አሉ። እንግዲህ እዛች አንዷ ጉሩብ ለመሆን ከፈለግን 72ቱ ያሉት እኮ ነብዩ የሚሰግድ የሚጾም ምናምንም ጭምር ነው። ግን ያልታዘዝነውን ከቁርአን ከሐዲስ መስረጃ የሌለው እና ወጀድና አባአና አባቶቻችን ይሰሩት ነበር ይቺ አባቶቻችን የሚሰሩት ኢላን የምትለው ነገር እኮ ከኑ አለይሂ ሰላም ጀምሮ እስከኛ ድረስ ዘመን ድረስ ማስረጃው በቂ ማስረጃ የለውም እንጂ አባቶቻችን ይሰሩት ነበር የምትለው እና ወጀድና አባአና አላ উম্মা ወኢና አላ አثارهم ለሙክተዱና እኛ ይክፋም ይበጅም ማስረጃ አምጡ አታምጡ አይደለም አባቶቻችን ሲሰሩ አግንተናል እንቀጥልበታለን ይላሉ ዝም ብሎ በጭፍ ነው። እና እነዚያኞቹ ነው አሻግረን ማጠቆም ሳይሆን እኛም እኮ ራስ ሙስሊሞች አሁን ይሄን አባቶቻችን የምትለው ነገር እና አቡ ጃህልም ብለውታል ከነዚያ የተለየ ነገር አይደለም ይያልና ያለው አሁን ማስረጃው ቁርአንና ሐዲስ አምጣ ነው ዋናው ነገር። እና ነብዩ አልሰሩት ረሱል አለይሂ ሰላቱ ያላዘዙት በሐዲስ የሌለ ነገር ከዛች ካንዷ ጉሩብ ለመሆን ከፈለግን ሰው ምን ይለኝ የሚለውን ነገር እንተው ነው ማለት والله ግደላቸው ማለትቶች ወንድሞች። እና ይሄ ዒድ የሚለው ነገር በተለያዩ ነገሮች ብዙ ነገሮችን አካተው ሰው ይሰበሰባል። እዚያ ከቻልን ዳዋ ማረግ ካልቻልን አትቀላቀሉ ነው ማለት ነው ወንድሞች። አትሄዱ ሰው ምን ያረግልሃል? ነብዩ ሰርተውታል አዘውታል አላዘዙትም? ቁርአን ማስረጃ አለ የለውም? ሐዲስ ሶሂህ ቡኻሪ ሙስሊም ላይ አለ የለም ካሉ ተውዩ። ሰውን ለማስደሰት ብለን አንቀላቀል። አውቀን ያወቀነ ከሄድን እኮ ምንድነው መስማት መስማት መስማት መስማት ብቻ ማለቱ ምንድነው? ለኛ ምን ለውጥ አይሰጠንም። والله እንሰማለን ቢድዓ ነው ቢድዓ ነው ቢድዓ ነው ይባላል። አብረን ከሄድነ ሰው ምን ይለኝ ብለን ከተቀላቀልነ እነ ገሌ ቢድዓ ይሰራሉ ማለት ምንድን ነው? እኛው ራሳችን አብረን ከተቀላቀልንበት አብረን ከዚያ ከተሳተፍን ሰው ምን ይለኝ ብለን እዚያ ከተሳተፍን እንዲህ ቢድዓ ሙብተዲ ሙብተዲ ማለቱ እኛ ምንድን ነን? እና ይህን ነገር ወላሂ ነው የምላችሁ ልንጠነቀቀው ይገባል። ሰው ስለበዛ ሰው ምን ይለኝ የሚለውን ነገር ነብዩ አላዘዙት በቁርአን በሐዲስ ማስረጃ የሌለው ነገር ነገ ያገኘዋል። ንገረው፣ እምቢ ካለ ተወው። ራስህ ግን አንተ ራስህ ነጻ አርግ። ወላ እና በራ የሚሉታል ዑለማዎች የሚያስተምሩን ነገር ራስህ ነጻ ማድረግ። አንተ ደግሞ ከዚያ ነገር ነጻ መሆኑን እንደሆኑ ራሱ ማወጅ ያስፈልገናል። እህቶች ወንድሞች፣ ወላሂ እንኳን መቀላቀል ቀርቶ እዚያ ነገር አንተ እኔ የለሁበትም ነጻ ነኝ ብለህ እኒ በሪ ማለት አለብን። እና ኢንሻአላ እቺ ዒድ እንትን የምትለው ነገር ዒድ የምትለው ነገር ብዙ ነው። ዒዱ የተለያየ ዒድ አለ። ከዚያ ላይ ልንሳተፍ አይገባንም። እንደው እንዳለ ቅድም እህት ጠቅሰዋለች። ሙስሊሞች እኔ ወላሂ እዚህ ባለሁበት ሀገር ነው የምላችሁ፣ የኩፋሮቹን ባህል እኮ ነው የነጮቹን ባህል የልጆቻቸው ልደት ሊያከብሩ ምን አለ ብናደርገው፣ ዝም ብለን ተሰባስበን እኮ እንዲህ ነው የምናደርገው እንዲህ ናደርገው የምናደርገው ይላሉ። ደግሞ አንድ እህታችን ልትወልድ ስትል ቤቢ ሻወር ነው ምን ምልት ነገር አለ እዚህ ሀገር። ይህ ምንድን አለ ምናምን፣ ከአባትሽ አግኝተሽዋል፣ ከእናትሽ አግኝተሽዋል፣ አባቶቻችን ሙስሊሞች አግኝታችሁታል። ይሄን የለም እና የነጮችን ባህል የኩፋሮችን ባህል ከኛው ከአልፎ የኩፋሮችን ዒድ ለማክበር ምን ችግር አለው እያሉ እየተከራከሩ ነው አንዳንድ እህቶች ወንድሞች። ገሪብ አጂብ። እና ኢንሻአላህ ይሄ ነገር ይጎዳናል፣ እንጠንቀቅ ለማለት ነው። ዝም ብሎ ሁልጊዜ መማር መማር መማር መመቻ ሰመር ፍሬ ከሌለው ዝም ብሎ መሰብሰቡ ብቻ ሁጃ ነው የሚሆንብንና ልንጠነቀቀው ይገባል። ሰው ምን ይለኝ የሚለን ነገር እንተወው። ሰው አንበድል፣ ሰው አንዞልም፣ መጥፎ አንናገር። ግን ከተቻለን ዳዕዋ ማድረግ፣ ካልተቻለ ራሳችንን በር ነጻ ማድረግ። እና ኢንሻአላህ የሰው ማመጽ የሰው መገልመጥ የሰው እንትን ማለት መተቸት ምንም አይጎዳም። እንኳን እኛ ተራ ሰው ቀርቶ አሽረፋ ከቅ ረሱል ዓለይሂ ሰላቱ ወሰላም ነቢዮች በሙሉ ተተችተዋል እኮ ተዘልፈዋል፣ ተሰድበዋል፣ ተደብድበዋል፣ ተገለዋልም። እና ኢንሻአላህ ይህን ነገር በጣም ከልብ ልናምንበትና ቁርአንን በአመን ካልነ ከኡስታዞቻችን ከተማርነ በተግባር መዋል ያስፈልጋል፣ መስማት ብቻ አይደለም። እና ኢንሻአላህ ይሄ ነገር በጣም እግር በየምትኑ ስር የሰደደ ነገር ነው። በጣም ልንጠነቀቀው ይገባል። ሰው ልናስደስት ብለን ከቢድዓ መቀላቀሉን እናቁም ነው ምላችሁ። ራችሁ ለነገ ብትቀይሩት ይሻላል፣ ትንሽ ስለመሸ ማለት ነው። ግን ትንሽ ለመናገር ስለ እንትኑ ያኒ አሁን ኡስታዝ ኑር ሐሰን ሲለው የቆየው ብዙ ሰዎች እያሉ እንዴት መጥፎ ትላላችሁ? እዚህ ላይ ለማተኮር እፈልጋለሁ። እኔ በብዛት ከሆነማ በብዛት ከሆነ ጀሀነም የሚገቡ ይበዛሉ። ለምሳሌ እንበል አውሮፓ አገሮች በሙሉ ካፊር ናቸው። ያኒ ሙስሊም አላቸው ግን በካፊርነት ነው የሚጠሩ። እንደገና ራሽያ፣ አሜሪካ፣ ካናዳ፣ አውሮፓ አገሮች ተማም፣ የአፍሪካ አገሮች ብዙ አገሮች ጠቅላላ የዓለም ሰዎች አሁን 500 ሚሊዮን ሙስሊም ሲኖር 5 ሺህ ተኩል ሚሊዮን ካፍር ነው። ልድገመው እንደገና 7 ቢሊዮን ሰው አለ በዓለም። 1 ሚሊዮን ተኩል ብቻ 1 ቢሊዮን ተኩል ብቻ እስላም ሲሆኑ 5 ተኩል ቢሊዮን ካፍር ነው። በብዛት ከሆነ እንግዲህ ከነሱ ጋር እንሂድ። ይህ አንድ ነው። ሁለተኛ ነገር እኔ አንዲት አያለች በሱረት አልአንዓም፣ እሷ ከሰማችሁ በኋላ የብዛት ነገር ከጭንቅላታችሁ አውጡት ወንድሞች። ለምሳሌ 10 ሰዎች አሉ፣ 9 ሰዎች የመረጡት ነገር እውነት ሊሆን ግዴታ አይደለም፣ ስህተት ሊሆን ይችላል። አንድ የመረጠው ትክክል ሊሆን ይችላል። ሎጂካሊ ያኒ ብዙ ነገር ታይተዋል። አላህ ሱብሓነሁ ወተዓላ በሱረት አልአንዓም ምን ይላል? ያ ሙሐመድ ያ ኡመተ ሙሐመድ ሁላችሁም ስሙ ይላል። ወኢን ቱጢዕ አክተር ምን ፊል አርድ ዩድሉነከ አን ሰቢልላህ እየተቢዑነ ኢላ ዘን ወኢን ቱጢዕ አክተረ መን ፊል አርድ بمريت هالو سوتش يعني الكتلات شونا إن السنة ميلت نجر لسماء بتل أكثرهم يضلونك وده ما تفون نجرنا موسدو كتى الله المسمريزو جنة مسقبة مسمريزو يمهد بتعام تكيتنا شو إلى الله الله نميلو شيخ إبراهيم هذا اللي مهنا قريم ميلو وإن تطع أكثر من في الأرض بمريت هالو سوتش يعني الكتلات شو بتل يضلونك عن سبيل الله إن يتبعون إلا الظن إن السكو يمسلال يهونال إن دزيه نوبلو يراسات شو يفلقوت حساب نونجي منم عينات بولوجي كي تمسرتنا قرادة اللم سنزي بزو سوچ يعني يسفنو بتنو إن بزو سوچ يعلو بتنو إن ديتي ستاتي بالال يميلو نقر أقول نو يه عندنو ولتنا نقر الله بسورة البقرة بسورة المائدة تمرنا له نقر إن أباتو تشاتشن آياتو تشاتشن كدما آياتو تشاتشن إن لعلن طيب ما في مشكلة ناكبرات شوالن يعني أباتو تشاتشن ناكدما آياتو تشاتشن والله تلالقنا تشو إنيان والدو ياسادقونا تشو أباتو تشاتشنين ياسادقونا تشو إن ناكبرات شوالن لكن يمكبرو قداي بدين قبتو شرع لما امتاتا يتشلو نشرعو مبتات ستاتشو طيب هلا تانيا نقر إن السوستات لي هونو ايتشلو موي لما سالي النبل آياتو تشاتشن يما سرطوث يا موليد نقر يما سرطوث يا بدعة نقر يا درقوث نقر طيب ستات لي هونو ايتشلو يتشلالو نجي يقول لك شو سومن قديه كان يقال سورة المائدة رقم 104 الله سبحانه وتعالى من إلال وإذا قيل لهم تعالوا إلى ما أنزل الله وإلى الرسول قالوا حسبنا ما وجدنا عليه آباءنا من علي يعني نبياتشن يامتوت قرآن يامتو نقر تكتلوا أبرن ستن نكتل نبياتشن نكتل ستلاتشو قالوا حسبنا لا لا لا توسو أنتي متلو زنبلهنا أنتي يعني إنيا يبك أنال من اللي ترودين اللي السنو مكتلوا إلال الله كومنت ستي من علي أولو كان آباؤهم لا يعلمون شيئا ولا يهتدون أباتو تشاتشو جاهلوش بنورو يماوكو بنورو هداية لله تشو بطفاتي نبرو كهونس أباتو تشاتشن بلن كتلاتشو ولن يهنو ونو فولش نس يمبالو يهنو سلزي أباتو تشاتشن آياتو تشاتشن بزو سوش يالبتنو انديت بزو سوش الساساتا لميلو والله عقلا وشرعا ودينا ما يمجي ما يجي ይህ ቦታ ያለው ماشي እና እነቴ ነው አደራ አደምላችሁ እኔ በብዛት አትሂዱ እነምላችሁ እሺ እንግዲህ ነገስ ከምንገናኝ አሁን አንድ የመጨረሻ መደምደሚያ ማለት ነው ከደርሱ ውጭ ነው ትንሽ بس እንድንስቅ ብዬ ነው የምንስቀው አሁን በጣም ቆንጆ ሆኖ ሳቅ ነው የምንስቀው እኔ ልጆች ወንድሞችና እህቶች ህፃኖች ወዳለሁ በጣም እሞታለሁ በጣም ነው የምወደው ህፃኔ 3 አመት 4 አመት እንደዚህ ልጅ አፉ ሲከፍት ሲናገር ምናምን ወለቴ ነው ቀኑን በሙሉ ከነሱ ነው የምውለው ህፃኖች ካየው ቁጭ ይላልው خلاص የፈለገውን እንትን ቢመጣ ከነሱ ደስ ይለኛል እኔ ደስ ስለሚለኝ ያኒ አንዳንድ ጊዜ ካራሜል ምናምን የምትሉት ቸኮላታ ይጀህድና ስጣቸዋለሁ ሰበስባቸው ሁሉ ስቃለሁ ከነሱ በሪ ናቸው ታቃላችሁ በራአ ንጹህ ናቸው እንደ ነጭ ወረቀት ናቸው ሲናገሩም ራሱ የቋንቋው እንትኑ ኮተፍተፍ ሲሉ ያስቃሉ አሁን ከኔ ጋር ስሙ ይሄን ህፃን ممكن 10 ጊዜ ነው ሰማሁት እህቱ ነሽ ማን ነው ታስተምራለችና በአረብኛ ነው ስሙትና ትስቃላችሁ ሁለት ጊዜ ነው ማሰማችሁ እሺ እንደዚህ ህፃኖች ያላችሁ እኔ ሆምወርክ ልስጣችሁ ወንድሞች እሺ በሉኝ ሆምወርክ ልስጣችሁ እሺ ይህን ህፃን ስሙትና እናንተ እናቶች በቤት ያላችሁ የዚህ አይነት እድሜ ህፃን ያላችሁ የ3 4 አመት 5 አመት ምናምን እንደዚህ አሉ አይደለም ህፃኖች በቤት እንደዚህ ቀርጻችሁ እስቲ ነገ ከነጎዴ አሰሙን መጀመሪያ ስሙት ይሄ اي ሰምታችኋል ወንድሞች? እኔ በጣም ነው ንቃርገ ነው የምስማቸው እንደዚህ ሲሰማ። እና እስቲ ልጆች ያላችሁ እንደዚህ አይነት ልጆች ያላችሁ ነገ ቀርጻችሁ አሰሙን እስቲ። እውነቴ ነው፣ በመካከል በደርሱ መካከል እየገባችሁ ታስቁናላችሁ። በጣም ይህ ንጹህ የሆነው በሪ በሪ ታውቃላችሁ፣ ወንጀል የሌለው ምን የሌለው አስቀኝ ነገር ነው ይሄ ነገር። እና ሰው ራሱ ልጁ ጆከር ነው፣ ምክንያቱም ይስቃል ራሱ። ህፃን እኮ ነው፣ የሶስት አመት ነው ምናምን አመት እንትን ነው። እና ሐቂቀተን 10 ጊዜ ነው የሰማሁት፣ አልጠገብም አለኝ ልጁ። ስለዚህ እስቲ ማን ነው ነገ ልጅ ያላት ህፃን ሴትም ወንድም እንደዚህ ያስተምሩት? መተለን ዱዓ፣ አንድ ዱዓ የማይችለው ልንሰቅ ማለት ነው እንሻአላህ። ኦኬ፣ እንግዲህ የዛሬ ትምህርታችን በዚህ ይደመደማል። ነገ እስከምንገናኝ የእሁዱ ደርስ ደህና ደሩ። ባረከ አላሁ ፊኩም። አላህ ይጠብቀን ይጠብቃችሁ እንሻአላህ። ማይክ ፍሪ።